ይሄ ሞኝነትና አርቆ አለማሰብ ካልሆነ በስተቀር ይሄ ድርድር ላይ የማይገባ ነው ወንድመቶች ኢንሻአላህ ተዓላ ድርድር የምናደርገው እኛ ማስተንተን በእኛ ባስተያየታችን ልንደርስበት የምንችል ጉዳይ ላይ እንጂ በዲን ጉዳይ ዲን ተውቂፊ ነው توقي لا احد يشرع الا الله سبحانه وتعالى لا احد يشرع الا رسول الله صلى الله عليه وسلم كلتات عند كان حج يوسف ميبالو نبروا رحمه الله تعالى بتام جكنا ناتشو الله لجنتي بلاچو علما طاي نبروا ما انم سو ياوقاچو وليوچ تبلو قلبتاچو يمساموننا چاماچو يمسامو سجود يميادرغولاچو سوچ ناچو انجي ولي تبلو سيبالو ينبروا እንደነ ሐጂ ሱፍ የሚባሉ ደግሞ ጨቅጣቃ ሶላት የሚያስረዝሙ የሰው ችግር የማይረዳቸው ነበር የሚባሉት ሐፊዝ አልቁርአን ናቸው በጣም አስረዝመው ነበር የሚያስተግሩት እናሳቸው ከለታት አንድ ቀን ወልዲያ ላይ ዳዕዋ ያደረጉ ይያለ አንድ የዳንዩስ የዳንዩል አወል የልጃቸው የልጅ ልጅ የሆኑት በተቀመጡበት ሰዓት ስለ ሶላት አልጀማዓ ይናገራሉ ሶላት አልጀማዓ ሲናገሩ ዳዕዋቹ በጣም ደስ ይላል ነገር ግን እኛን ሳትቀንሱን በመቅረታችሁ በጣም ቅር ተሰኝተናል አሏቸው ዳዕዋቹ ደስ ብሎናል ተመልከቱ ዳዕዋው እንግዲህ ማስረጃ ያለው የነብያችን ሰለላሁ ዐለይሂ ወሰለም መጥክ ስለነበረ ደስ ይላል እኛን ባለ መቀነሳችሁ ግን ቅር ተሰኝተናል አሉ። والله እኔ እንግዲህ አዝናለሁ مشرع አይደለሁም ህግ አውጭ አይደለሁም ህግ የነብያችን صلى الله عليه وسلم ሱና የማስተላልፍ ያአላህ መልእክት የማስተላልፍ እንጂ የነብዩ ሰለላሁ ዐለይሂ ወሰለም ሱና ያአላህ ሱብሃነ ወተዓላ መልእክት የማስተላልፍ ሰው እንጂ እኔ ከራሴ ህግ ልፈለስፍላችሁ አልችልም አሏቸው እና ሁንም የሰው ፍላጎት ለማርካት ሰው እንዳይቀየም ተብሎ መውሊድ ሱና ነው እንድንላችሁ አትጠብቁ መውሊድ ማንንም ሰው ሱና ብሎ የሚል የለም ቢድዓ ነው ብለዋል የሚያከብሩም የማያከብሩም ቢድዓ ነው ብለዋል በዚህ ተስማምተዋል ብያችኋለሁ ማንንም ሰው ሱና የሚል የለም ቢድዓነቱ ግን ይላሉ ቢድዓቱን ሐሰና ነው ማስረጃምጡ ሲባሉም ትርክ ምርክ ነው እንጂ የሚሰበስቡት ያኔ አክል የረባ ሰውን የሚያሳምን ማስረጃ አይላቸው ስለዚህ መውሊድ ለማክበር ነብያችን ወዳችሁ ከሆነ ነብያችን በዛ አይደለም የሚገኙት እስልምናችሁ ወዳችሁም ከሆነ እስልምና መልእክቱ እሱ አይደለም አስላን የኛ አይደለም የሙስሊሞች አይደለም ክርስቲያኖች ናቸው የጀመሩት እኛም እነሱ የሚያደርጉት እናድርግ ብለን ካልሆነ በስተቀር ወላሂ እኔ ባልነግራችሁም ሌላ ሰው ይነግራችኋል እኔ አግበስብሼ እናንተ ቅር እንዳትሰኙ ብዬ ዝም ብዬ አክብሩ እረዱ ገምዱ ጨፍሩ ዝለሉ ካልኳችሁ ሌላ ሰው መጥቶ እኔንም እናንተንም ሰብስቦ እነዚህ ሙብተዲዎች ናቸው የሚል ነው የሚመጣው ደግሞም ሰዋብ ፈልገን ከሆነ ስንት አይነት ኸይር ይያለ ቢድዓ ላይ ሂደን መውሊድ ካልተገበረ ብለን ስንት ነገር የሚከበር ነገር አለ ለምን ያናከብረን የለም እኮ والله በሱናነታችን እስቲ ስንቶቻችሁ ናችሁ ነብያችን ሰለላሁ ዐለይሂ ወሰለም ለመምሰል የነብያችን ያደርጉት የነበረው የምታደርጉ እስቲ ነብያችን የሚወድ ሰው ካለ ስንት ሰው ነው እስቲ ሱሪው እንኳን ከፍ አድርጎ የሚለብስ ጀለብያው ሲለብስ ከቁርጭምጭምቱ በላይ አድርጎ የሚለብስ ማንኛውም ልብሱ እስህቶች ስንቶቻችሁ ናችሁ ሂጃባችሁ ተጠብቃችሁ ቅርጻችሁ ሳታሳዩ እንዲያው ሱናውን የተከተላችሁ ولا تبرجنا تبرج الجاهليه تبرج الجاهليه ብሏችኋል እንደነሱ ሆናችሁ ተገላልጣችሁ አትውጡ አላችሁ እስልምናችሁ የምትወዱ የነብዩ ሰለላሁ ዐለይሂ ወሰለም የምትወዱ ከሆነ እስቲ ያን የምታደርጉ ስንቶቻችሁ ናችሁ ሱሪ ለብሰው ይሄዱ ኩፋሮችን ለመምሰል ሱሪ ለብሰው ይሄዱ መልሰው መውሊድ ካልተከበረ ብለው የሚጨቃጨቁ ናቸው ነቢያችንን ዓለይሂ ሰላቱ ወሰላም ላለመምሰል ጺማቸው ሙልጭ አድርገው ላጭተው ጉንጫቸው ትኩስ ዳቦ አስመስለው እየሄዱ መውሊድ ካልተከበረ ብለው የሚጨቃጨቁ እነዚህ ናቸው። መዘጋጃ የቀጠራቸው ይመስል መንገድ እንዲጠርጉ የተሰማሩ ይመስል ሱሪያቸው እየጎተቱ እየሄዱ መውሊድ ካልተከበረ ብለው ይጨቃጨቃሉ። ሱናው ለምን አትከተሉትም ነው? ሱና እያለ ቢድዓ ላይ ጭምድድ ብሎ መያዝ ሱብሃንአላህ፣ በጣም እኔ ምን አይነት አቅል እንደሆነ ሊረዳኝ አይችልም። anyway ማንንም ማንንም ማስገደድ አይችልም። ሁሉም የፈለገ ይስራ። ነቢያችንም ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ቁርአን አውርዶ እናንተም ስሩ እኔም ሰራለሁ፣ ስራዎቻችን ግን ፊት ለፊት ተጠብቆ የሚመረምራቸው አካል እንዳለ አላህ ሱብሃነሁ ወተዓላ እንዳለ መዘንጋት የለባችሁም ብሏል። አላህ ሱብሃነሁ ወተዓላ ቁርአን አውርዶ ነው። የፈለገ ይመን የፈለገ ይካድ፣ ለከሃዲያኖች ግን የተዘጋጀ እሳት አለ። ምግቡ ሲመገቡት መጠጡ ሲጠጡት አንጀታቸው ብጥስጥስ እያደረገ ሆድቃቸው እንዳለ የሚዘረግፍ የሆነ የእሳት ቃጠሎ ተዘጋጅቷል። ውሃው ራሱ ሲጠጡት ገና ከመጠጣታቸው በፊት በሙቀቱ ብቻ ፊታቸው የሚገሸልጥ ነው የሚለው አላህ ሱብሃነሁ ወተዓላ። የሽዊል ውጁህ ይላል ፈመን ሻአ ፈሊዩሚን ወመን ሻአ ፈሊክፍር ኢና አዕተድና ልዛሊሚነ ናራን አሓጠ ቢህም ሱራዲቁሃ ወኢን የስተጊሱ ዩጋሱ ቢማኢን ከልሙህሊ የሽዊ ልውጁህ ቢእሰ ሸራቡ ወሳአት ሙርተፈቃ ይላል። በጣም ተርበው የሚመገቡት ምግብ በጣም ዘግናኝ በጣም የሚገማ ግን ረሃቡ ከዛ በላይ አቃጥሏቸዋልና ይመገቡታል። እሱ ውሃ ጥም አቃጥሏቸው ከዚህ ደግሞ አላህ ስብሓነሁ ወተዓላ መግል የመሰለ ውሃ ያመጣላቸዋል። በዱንያ እያሉ ይሰሩት የነበረ ነው መግል የመሰለ መልኩ በጣም ለማየት እንኳን የሚጸየፉት፣ ግን ውሃ ጥሙ በጣም ስላቃጠላቸው እሱንም ይጠጡታል። ለመጠጣት ወደ አፋቸው ሲያስጠጉት ግንባራቸው ላይ ያለው ቆዳ በሙሉ ገሸላልጦ ውሃ ላይ ይወድቃል። እዛ የሚጠጡት ውሃ ላይ የሽዊል ውጁሃ ፊታቸውን የሚገሸልጥ እያለ ነው አላህ ሱብሓነሁ ወተዓላ። አኺራ ጀነት ፈልገን ከሆነ የነቢያችን ሰለላሁ ዐለይሂ ወሰለም ሱና በቂያችን ነው። እንዲያውም አንድ አስረኛው እንኳን አልሰራነውም፣ ወላሂ አንድ አስረኛው አልሰራነው። እኔ እንዲያውም አንዳንድ ጊዜ እስልምና ሲነካ ሰላማዊ ሰልፍ ይወጣሉ፣ ሌላ ሌላ ወደ ተለያዩ ኤምባሲዎች እየሄዱ ያነጋግራሉ። ሰላማዊ ሰልፍ ሲወጡ ግን ወላሂ ተገዝተው የመጡ ክርስቲያኖች እንጂ ሙስሊሞች እንኳን አይመስሉም። የእስልምና ምልክት እንኳን የላቸውም። እስልምና እነሱ ሳይወዱት ክርስቲያኖች እንዲወዱት ትጠብቃላችሁ እንዴ? ጂዎች እንዲወዱላችሁ ትጠብቃላችሁ? የእስልምና ምልክት ሳይኖረን እኛ ራሳችን እነሱን መስለን ስናበቃ እንደገና እስልምናችን ይከበር ምን ያደርግላችኋል? እስቲ ወላሂ እነሱ ቢጠይቁን እንደዚህ ብለው ምን ያደርጉላችኋል? እናንተ አትፈልጉትም ለራሳችሁ? እስልምና ለምንድን ነው የሚከበረው ብለው ቢጠይቁን ወላሂ ሁላችንም እናፍራለን። እስልምና እኮ እነሱም አንብበውታል አንቀበልም ብለው ነው እንጂ መጥተው እኛን መጥተው አንተ ሙስሊም ትመስላለህ ቢሉን ሁላችንም አንገታችን እንደፋለን። እስልምና ሳንከተል ቢድዓ ሰብስበን ቢድዓ መከበር አለበት የሚለው አባባል አቅልም አይቀበለውም፣ ሸሪዓም ራሱ አይቀበለውም። ሸሪዓው የራሱ የሆነ ህግ ስላለው የኛ ተጨማሪ ህግ አይቀበልም አይፈልግምም፣ አቅላችን ራሱ አይቀበለውም። ወንድም እህቶቼ እውነቱን እንመካከር እንነጋገር ከተባለ ማንም ሰው ስለ መውሊድ የዓለም አንቱ የተሰኘ ታላቅ ራሱ ማስረጃ የለውም። እኔ እወራረዳለሁ። አንድ ሰው መውሊድ መከበር እንዳለበት እነዛ አንቱ የምትሏቸው ሰዎች ራሱ ቢመጡ አንዲት ማስረጃ አያቀርቡም። እናንተ ባላችሁበት ልንገራችሁ፣ የፈለጋችሁት ሰው አምጡ፣ የፈለጋችሁት ዶክተር ይሁን ፕሮፌሰር ይሁን ሙፍቲ ይሁን ይዛችሁት ነው። አንድ ማስረጃ የለው፣ አንድ ማስረጃ የለው። طيب ቂያስ አድርጎ የሚያመጣቸው አብዱላህ አልሐረሪ ራሱ ስለ መውሊድ ሲናገር የሚያመጣቸው በሀገራችን አንድ ሰው ነበረ መውሊድ ያከብራል ሞቶ ሲቀብሩት ከዛ በኋላ መልሰው ሲቆፍሩት መቃብሩ በጣም ሰፊ ሆኗል ሰውየው የለም መውሊድ ትክክል መሆኑ ማስረጃው ይሄ ነው ትክክል ባይሆን ኑሮ ይሄ ሰውዬ እንደዚህ አይነት ደረጃ ባላገኘ ነበር ሱብሃንአላህ ዲን አልኢስላም ማስረጃ የምናደርገው በነቢያችን አለይሂ ሰላቱ ወሰላም በነበረው ሁኔታ ነው እንጂ አሁን ትላንትና ሐረር ላይ አንድ ሰውዬ ነበር መውሊድ ያከብር ነበር እንደዚህ አይነት አጋጠመው ተብሎ መውሊድ ይከበር ይባላል ማስረጃ ሲያጡ ነው እንግዲህ ሁሉ አንድ ወታደር ነበር ነብያችን ዘንድ ሄዶ እጁ ሲዘረጋ በረቱ ምን ሆነለት ተከፈተለት ከዛ ሽታ ወጣ ከዛ ውስጥ እና ምንድነው ሽታ ወጣ እሺ ደስ ይላል በቃ ደስ አለው ወጣ خلاص ምንድነው ይሄ ማስረጃ የምናደርገው ይሄ ጴንጤዎች የሚያቀርቡት ማስረጃ ነው አንተ የምትከተለው እምነት ሐቅ ለመሆኑ ማስረጃ ምንድነው ካልከው ይሄው ማስረጃማ እኔ ነኝ ይላል እኔ እምነቴ አንተ ላይ መገንባት አልፈልግም ካንተ በፊት የምትከተለው መጽሐፍና እውነታ ንገረኝ ካልከው አንድም አይነግርህም ለከ ሙብተዲዑችም የሚያመጡት ይህን ነው አይነት ተመሳሳይ ነው አላህ Subhanahu Wa Ta'ala ይጠብቀን አላ ይሐል በከንቱ ነገር ዝም ብሎ ደክሞ አድክሙንና ወደ ደርሳችን እንግባ በዚህ ዙሪያ ላይ ጥያቄ አለኝ ማብራሪያ አለኝ የሚል ዓሊም ካለ ዓሊም የሚባል ኪታብ ማአለፍ የሚችል የዑለማዎች አስተያየት ማነጻጸር የሚችል ሰው ካለ እናንተ ዝሁ ቁጭ ባልኩበት ታላላቅ ዓሊሞች አይደለም እኔ ጣሊበል ዒልም ነኝ ተማሪ ነኝ እኔ ጋር እንኳን ተወዳድሮ አንድ ስንዝር አይጓዝም ይዛችሁት ነው ይሄው አብዱል አዚዝ እዚህ አለ አንድ ሰው ብላችሁ አምጡልኝ ዓሊሞች ነው ብላችሁ ያለው እንደኔ ጣሊበል ዒልም አይደለም طيب خامسا امستنيا ان شاء الله تعالى مختصر العقيده الاسلاميه للدكتور طارق السويدان كتابو ياين امستنياو من نبره بالفو سنغراچو ان شاء الله جمعه ماتا سننغاغر امستنياو مندنو بلنال ما شاء الله ما شاء الله ما شاء الله اختي في الله جزاك الله خير الجزاء ما شاء الله ذكرى جمال الحمد لله طيب سميرة ما شاء الله جزاكم الله خير الجزاء احسن الله اليكم ورجانا وللا اختي في الله الله لكم خير الجزاء الله يكفلكم امستنيا الايمان باليوم الاخر በመጨረሻ ቀን ማመን ስለሚለው በዲናችን የሚሰጠው ቦታ ነው በመጨረሻ ቀን ማመን ምን አርካን الايمان ይቆጠራል ከአርካን الايمان አንደኛው اليوم الاخير እንዲያው علماء رحمهم الله تعالى من يلالو كل عمل في الاسلام ارتباطه باليوم الاخر ማንኛውም እንቅስቃሴ እስላማዊ ሆነ እንቅስቃሴዎች መልካም መስራት መጥፎ ነገር መተው ሌላም ሌላም ነገራቶች ያሉ በአጠቃላይ ተሰሰራቸው ከየውም الاخير ጋር ነው ከየውም القيامه ጋር ትስስራቸው ከየውም القيامه ጋር ነው ይላሉ ስለ የውም القيامه እምነት ያለለው ሰው እጠየቅበታለሁ ወይም ጠበቃ ይሆንልኛል ይሆንብኛል ይሆንልኛል የሚል ሰው እንጂ የማይል ሰው ካለ መልካም ለመስራትም የሚገፋፋው ነገር የለም መጥፎ ለመስራትም የሚያግደው ነገር የለም الايمان باليوم الاخر بمجرشاو كان مامن هو التصديق الجازم بكل ما جاء في القران الكريم وما اخبر به النبي صلى الله عليه وسلم مما يكون بعد الموت من فتنه القبر وعذابه ونعيمه والبعث والحشر والنشر والصحف والميزان والحساب والصراط والحوض والشفاعه واحوال الجنه والنار وما اعد الله لاهلهما جمله وتفصيلا بيوم القيامة ما من مالت أونتنيا يهونا قررت يالا أرجت أن ينتنو قرآن وست يمتو نقراتو تخلو سلا يوم القيامة يتبالو نقراتو باتك علي بقرآن وست نبياتنا صلى الله عليه وسلم يتناقرت عليه الصلاة والسلام كموت نبوهالا يميكستو نقراتو انجدي عند سوسي موت قامت قيامته يبانا يقول لك يا ما قومت اللت ويمدقمو قومت جبت ملكام سرتو الله ملكام سراو تكبلوت يجنة هدرقوت كهونة قيامة وقومت اللت يبانا قومت اللت انكوان دسيالو يبانا يأسات سوهونو دقمو مدفو سراو بزور جهنم يمين الدا كهونة قومت جبت يبانا ويتفاتو ويكساراو قيامة قومت جبت يبانا نبياتنا عليه الصلاة والسلام عندت نفس صالحة كهونج ملكام تسرعي نبرج نفس كهونج فتقول قدموني قدموني أباكا تلو بلا تهادرسون أباكا تلو بلا تهادرسون تلالج تشكما نو سنهيد إنيان نسماو منجي السوبة لبوية تناقرنو أباكا تلو بلا تهادرسون تلو بلا تهادرسون مكابرو ستاكس قبوني لان مدفو سو كهونا عجبار باري اندياون قوان متلن يمبال سو كهونا دقمو يا ويلها اين تذهبون بها ويتفاتي وريتنو متوسلواتي في الشريسا يا ليلة فالفالي على اكسر اباكا شوك السبرو مكابر لا يمتزقات جوهلو الله سبحانه وتعالى اسكدمو سلم يا سايو مالكنو كموتبو هالانجدي فتنة القبر على عذاب القبر على فتنة القبر فتنانو فتنة مكابر لا يالو فتنة كمن قارنو من نتعثروا على نبياتنا صلى الله عليه وسلم كفتنة المسيح الدجال دجال كم يامت أو فتنة سنة دجال سنقروا نبي صلى الله عليه وسلم كإلة قيامة قيامة كمدرس بفيت كبار فتنة ألا كتبانا يمسيح الدجال فتنانو على نبي صلى الله عليه وسلم مسيح الدجال عليه لعنة الله جنة النأسات يمي مسلو النقرات وشي زي مطا سوهلو برهب بتك عطلب بساعت سوهلو بوهاتم بتك عطلب بساعت بني يميامنو وحاسط عطشوالو بني يميامنو مقباب لاتشوالو بلو قالي قبال لاتشوال بني يميامنو ودا أسات طلالو هيلا يا عينة فتن عنجدي بتقام برهب بوهاتم تكاتل المهجاتة يمي بلا لستهنا كفر ببال يا كارتو عيد اللهم اندزا سان ببالم دينا چين يلقا كنو جنا لجنا كسران دال بارر بلو دينون قماشو يتوسو سنتنا سنتان جنا لجنا اكراري مسلم دال بار بميل بزو فتنا وش مالف ياقاتو سوال يدجال فتنا يهني اكل فتان كهونا يدجال فتنة غار يمين نتعطر من دنو سيبال فتنة المسيح الدجال يدجال فتنة يعني فتنة عذاب القبر يكبر قطعتنا يكبر فتجة ملائكة وچو بتقام يمياس دنقطوناتشو بجاتشو يازو تدولا بتقام يمياس فرانو اندياو چوهانو مقوان يمي درس اللي نسوي اللي لما اللاككم هنا ويم دقمو اندياو كتاتو سيمتا كتاتو ديك النسلن سكاياتين بلن لما وطاتن قوان لا تنفاش يمي بكا كفتت يلن مكابر نو قدال بزيو هوني تانجدي فتنة القبر اللي يهنن عينتو چنكت يالن بسو ترك مركي لاي عين نفارك فتنة القبر عذاب القبر اللي بانصارو دقمو نعيم القبر اللي يكبر تقال له نبيه صلى الله عليه وسلم تناقروال مكابر اندهو لتكفل على لكام لكفينو جو كجنة كفيوش اندوا كفيتو هون اللتا لكام انيا بأي تاكين بزيو سنايو افر لاينا يقادم جنيا افر مني هون يجنة كفي سبحان الله يدنيا كفي مكان منيا يتعفتال منيا يلسل لسال منيا عمران لسون نتاكين انديت دس يلنال አዲስ መሬቱ የሸፈነ የሆነ አዲስ እንደው ግጦሽ ሲወጣ ምንኛ ተኙብኝ ተኙብኝ ይላል። ሱብሃንአላህ አልከሪም። ባእስ አለ፣ ከዛ በኋላ መቀስቀስ አለ። መቃብር ላይ ያለው እንግዲህ መላእክቶች ይመጣሉ፣ አናውቃቸውም፣ ፊታቸው በጣም ያስደነግጣል። በዛ ላይ እነሱ ከሄዱ በኋላ ስራችን ራሱ ህይወት ዘርቶ እንደ ሰው ሆኖ ይመጣል። እኛ መንቀሳቀስ አቅቶን ስራችን ደግሞ እንደ ልቡ እየተንቀሳቀሰ በዱንያ ላይ ያለን ስራችን ምንም አይንቀሳቀስም፣ እኛ ነን የምንንቀሳቀሰው። መቃብር ውስጥ ስንገባ ደግሞ በተቃራኒው ይሆንና እኛ መንቀሳቀስ ያቅተናል፣ ስራችን ደግሞ ይንቀሳቀሳል። አንዴ ላይታችን ላይ ይወጣል፣ አንዴ ያንገላታናል። ሽታው በጣም የሚያስጠላ ክርፊያታም፣ መልኩ በጣም የሚዘገንን የሚያስደነግጥ። ከዛ በኋላ ሰውየው ምን ይላል? ማነህ? መልክህ በጣም ያስጠላል ሲለው አነ አዕመሉከ አለዚ ተዕመሉኒ ኩንተ ተዕመሉኒ፣ ትሰራኝ የነበረ ስራህ ነኝ እኔማ፣ እኔ ስራህ ነኝ ይለዋል። አላህ ሱብሓነሁ ወተዓላ ይጠብቀን። መልካም ስራ ከሆነ ደግሞ በጣም የሚያምር ፊት፣ የሚያስደስት አዝናኝ ሆኖ ይመጣል። በሚመጣ ጊዜ ሰውየው ባያውቀውም እንኳን ደስ ይለውና ሽታው በጣም ያምራል። ማነህ? ሽታህ ደስ ይላል፣ መልክህም ደስ ይላል። ማነህ ሲለው እኔማ መልካም ስራህ ነኝ ይለዋል። መልካም ስራው ህያው ሆኖ እያጫወተው እያለ ትንሽ ሳይቆይ 1000 ዓመት እኮ መቃብር ላይ ቆይቷል። እንዲያው ለሰከንድ ያህል እንኳን የቆየ አይመስለውም፣ ቅያማ ይቆማል ሳይታወቀው። ከዛ ወደ መልካም ስራው ይሄዳል ማለት ነው። ጠይብ፣ ባዕስ አለ፣ መቀስቀስ፣ ሐሽር መሰብሰብ አለ። አንድ አርዱል በይዳ የሚባለው አርዱል በይዳ ላይ ምን ለዱን አቢና አደም አለይሂ ሰላም ኢላ ቂያሚ ሰዓ፣ ከአባታችን አደም ጀምሮ እስከ ዕለተ ቂያማ ድረስ ያሉ ሰዎች አንድ ሜዳ ላይ ይሰበሰባሉ። ነቢያችን ሰለላሁ ዐለይሂ ወሰለም የዚህ ሁኔታ ሲያስረዱን የውመል ቂያማ ትቀሰቅሳላችሁ፣ ቱብዓቱን ሑፋተን ዑራተን ጉርላ አሉ። ሁላችሁም ራቁታችሁ ልብስ የሚባል የለም። ሑፋተን ጫማ ያለላችሁ ሆናችሁ፣ ጉርላ ሳትገረዟል። እሙን ዓይሻ ረዲየላሁ ዐንሃ ወአርዳሃ ደነገጡና ወሰውአተ ኒሳ ወፈዲሐተ ኒሳ አርጃሉ ወኒሳ አርጃሉ የንዙሩነ ኢለ ኒሳ ወኒሳ ኢለ አርጃል ያ ረሱለላህ፣ ወይ ውርደታችን ወይ ሀፍረታችን፣ የበራቁቱ አንድ ሜዳ ላይ እንሰበሰባለን ብለው አሉ እሙን ዓይሻ ረዲየላሁ ዐንሃ ወአርዳሃ። ነቢያችንም ሰለላሁ ዐለይሂ ወሰለም ያ ዓይሻ አልአምሩ አዕዘሙ ሚን ዛሊክ፣ ጉዳዩ እኮ ሰው አውረቱ ከሴት ጋር መቆሙ፣ ሴት ከወንድ ጋር መቆሟ ሰው እያየኝ ነው የሚለው ራሱ ይረሱታል አሉ። ካለው የየውመል ቂያማ አስጨናቂነት በተለይማ የመጥፎ ስራ ሰዎች፣ የመጥፎ ስራ ባለቤቶች የነበሩ አንገታቸው ወደ ላይ እንደተንጋጠጠ፣ አይናቸው እንደፈጠጠ አይከድሉትም። አላህ ሱብሓነሁ ወተዓላ ሻኺሰተን አብሳሩሁም ይላል። ተርሃቁሁም ዚላ፣ አይኖቻቸው እንደፈጠጡ ውርደት ሸፍኗቸው አርዱል በይዳ ላይ ይቆማሉ ይላል አላህ ሱብሓነሁ ወተዓላ። ይህ አይነቱ ቀን ከፊት ለፊታችን እየጠበቀን ነው። የውሙል ሐሽሪ ወልበዓሲ ወነሽር ይባላል። ከዛ በኋላ አነሽር ወሱሑፍ ደብዳቤዎች የሚሰራጩበት ሱብሓነላህ። አንድ ሰው እንበል ምርመራ ተመርምሮ ኤችአይቪ ኤድስ ምርመራ እያደረገ በኤንቨሎፕ አድርገው አሽገው የሰጡት ደብዳቤ በውስጡ ምን እንደሆነ ሳያውቅ ምንኛ ይጨነቃል። በውስጡ የያዘው ምን ይሆን እያለ ይጨነቃል አይደለም? የዓለም አልአኺራ ደብዳቤያችን ሲሰጠን በዱንያ እንሰራው የነበረ ስራ ታርሞ ውጤቱ ከአላህ ዘንድ በእንቨሎፕ ታሽጎ ይሰጠናል። በሚሰጠን ጊዜ ግን የጀነት ሰዎች ገና ሲሰጣቸው ሳያነቡት ያውቁታል። ለምን ከተባለ በቀኝ እጃቸው ነው የሚሰጣቸው። በቀኝ እጃቸው ነው የሚሰጣቸው። የጀሃነም ሰዎች ግን እጃቸው እንደ ብረት ሆኖ ቀኝ እጃቸው አይንቀሳቀስም። ግራ እጃቸው እንደ ብረት ሆኖ ደረታቸው ሰንጥቆ በጀርባቸው ወጥተው በጀርባቸው ነው የሚቀበሉት። ሲይዙት በግራ እጃቸው ግን ደረታቸው ሰንጥቆ በጀርባቸው ነው። ገና ለገና ደብዳቤው ሳይከፈት ምንነታቸውና ወዴት እንደሚሄዱ ተነግሯቸዋል ማለት ነው። ሁለቱም የሚሉት አባባል አላቸው። የጀነት ሰዎች ሃኡ ሙቅረኡ ኪታቢያ፣ እንኩ እስቲ አንብቡልኝ፣ ደስ የሚል ዜና የያዘ ደብዳቤ ተላከልኝ ብሎ እነሆ አንብቡልኝ እያለ ለጓደኞቹ ለሚወዳቸው የአኺራ ወንድሞቹ ይሰጣቸዋል። ሃኡ ሙቅረኡ ኪታቢያ እኒ ظننت اني ملاق حسابያ፣ መጀመሪያውኑ መልካም ሒሳብ እንደሚገጥመኝ እጠራጠር ነበር ይላል። መቃብር ውስጥ ያየው ሁኔታ ስራው በሺር ሙበሺር አስደሳች ሆኖ ሲመጣለት ያኔ ወደ ጀነት መሆኑ አውቋል። ኦልሬዲ እኒ ظننت اني ملاق حسابያ። ያኛው ደግሞ ግራ እጁ ደረቱን ሰንጥቆ በጀርባው የተቀበለ ሰውዬ ደግሞ ምን ይላል? ያ ለይተኒ ለም ኡተ ኪታቢያ፣ ምን አለ ደብዳቤ ባይሰጠኝ። ያ ለይተሃ ካነት አልቃዲያ፣ ያ ለይተኒ ለም ኡተ ኪታቢያ ወለም አድሪ ማ ሒሳቢያ፣ ምርመራዬም ውጤቱ ምን እንደሆነ ባላውቀው ይሻለኝ ነበር ምን አለበት ይህስ ባልተቀበልኩት። እንዲያውም ሞት የመጨረሻዬ ባደረገልኝ። በዓለም ዱንያ ማንኛውም ሰው ሞትን ይጠላል። ያኔ ግን ከሚያጋጥመው ችግር የተነሳ ሞትን ይመኛል። ደብዳቤዎች እነዚህ ናቸው። ሚዛን ደግሞ ሚዛን አለ። ሚዛን እንዴት አድርጎ ስራ እንዴት ይመዘናል አሉ። ስራ የሚታይ አይደለም፣ እንዴት አድርጎ ይመዘናል ሲሉ ሱብሃንአላህ፣ አላህ ሱብሃነሁ ወተዓላ ዘመናዊ የሆነ ሚዛን ሰጥቶን የለም ወይ? በዱንያ እንኳን ሳለን በዱንያ ላይ ሳለን ሚዛን ሰጥቶን የለም ወይ? ሰዎች እኮ አየሩ መዝነው እያዩት እኮ ነው። ሙቀቱ ለክተው፣ ቅዝቃዜው ለክተው፣ ሚዛኑ እየተናገሩ እኮ ነው። ይህን ያክል እያሉ ነው አይደል እንዴ? ለዛውም የዱንያ ሰዎች ናቸው። ዓሊሙ ስሪ ወአኽፋ የሆነው አላህ ሱብሓነሁ ወተዓላ ሚዛናችን መዝኖ ሚዛንህ ይሄ ነው ብሎ መናገሩ ያን ያክል የሚያስገርምና ግራ የሚያጋባ አይደለም። ሒሳብ አለ፣ ምርምር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ማም ሰው ወደ ጀነት ይሁን ወደ እሳት ሳይመረመር የሚሄድ የለም። እድሜ ሰጥቼህ ነበር እምን ላይ አዋልከው? ገንዘብ ሰጥቼህ ነበር እምን ላይ አዋልከው? እውቀት ሰጥቼህ ነበር ምን ሰራህበት ብሎ አላህ ሱብሓነሁ ወተዓላ ሳይጠይቀን ወደ የትም ቦታ ንቅንቅ አንልም። ወደ ጀነትም ይሁን ወደ እሳት ምርምር አለ ከአላህ ሱብሓነሁ ወተዓላ ጋር። በእርግጥ ከመቃብራቸው እንደተነሱ ያለ ምንም ምርምር፣ ያለ ምንም ሚዛን፣ ያለ ምንም ሒሳብ፣ ያለ ምንም ቅጣት ቀጥታ አርሽ ጥላ ስር የሚቀመጡ ደጋግ የአላህ ባሮች አሉ። ሌሎቹ ደግሞ ቀጥታ ይህ ሁሉ ውጣ ውረድ ሳያዩ ወደ ጀነት የሚገቡ አሉ። ወደ 70,000 ይሆናሉ አሉ ነብይ ሰለላሁ ዐለይሂ ወሰለም። ሶሒሕ በሆነው የተዘገበው ሙስነድ ኢማም አሕመድ በጨመሩት ደግሞ ፈስተዘድቱ ረቢ ፈዛደኒ ማዓ ኩሊ ሰብዒና አልፈን ሰብዒና አልፈን ከእያንዳንዱ ሰባዎቹ ሺ ሰባ ሺ ጨምሮልኛል ብለው ነብይ ሰለላሁ ዐለይሂ ወሰለም የተናገሩታል። እነሱም ተወኩላቸው ሙሉ በሙሉ ወደ አላህ የሆነው ሱብሓነሁ ወተዓላ። ሲሰሩም ሲናገሩም ሲንቀሳቀሱም ሲኖሩም ሲሞቱም ለአላህ ብለው ኑረው ለአላህ ብለው የሞቱ ሁለመናቸው በአላህ ላይ የተመኩና ወደ አላህ የተጠጉ ሰዎች ናቸው። ሲራጥ አለ። ሲራጥ ማለት ጅስሩን መምዱዱን ዓላ መትን ጀሃነም፣ በጀሃነም አናት ላይ የተዘረጋ የሆነ መተላለፊያ ያኒ ብሪጅ ነው። መተላለፊያ ብሪጅ ነው። ጀሃነም አናት ላይ የተዘረጋ ይሆን። ነቢያችን ዓለይሂ ሰላቱ ወሰላም ኡመቶቼ በሚያልፉ ጊዜ አላሁመ ሰሊም ሰሊም ሰሊም እላለሁኝ አሉ። አላህ የነጃ አውጣልኝ አላህ የነጃ አውጣልኝ ይያልኩኝ ለምናለሁ። አንዳንዶቹ የሚሞነጨሩ አሉ على حافتين الصراط كلاليب مثل شوك السعدان عليه صلى الله عليه وسلم يمن تقو اشه يمي مثل قد اتوش هلو يتقو لممو يهونو برتناچو يجهنم برت عندان دوچو يا برت يمون اتشاراچو يكسلو يتنفاققو ود جنتي يهدالو ሊሮቹ ደግሞ ሁለቱ ምላሱ ተላልፎ ይጠብቃቸውና ሊያልፉ ሲፈልጉ ቁርጥ ያለ جہነም ላይ ይጥላቸዋል። جہነም አናት ላይ ነው የተዘረጋው። ሐቂቀተን ዑለማ رحمهم الله تعالى صراط ማለት ምንድነው ብለው بحث ሲያደርጉ በዱንያ ላይ ማለት صراط الصراط صراط الذين انعمت عليهم غير المغضوب عليهم ولا الضالين امين صراط مالت دين الاسلام مالتنا دين الاسلام صراطنا بدنيا يالا دين الاسلام يبدل سو يوم القيامة على وكهم يروال يا صراط بتزقاجو كلاليب قد اتوشناتشو ايقو لممو رجهنم يورورتان بلا يتلاي ما ترامدم بدنيا يالهن بني الاي سلال ترامدك اهنم ورجنة بني لا ترامدم بلو ወደ جهنم ይጥለዋል ወደ جهنم ይወረወራል ማለት ነው። በዱንያ ሳሉ ግን በመልካም ስራ የሚታወቁ የነበሩ ደጋግ ያላህ ባሮች ቀጥ ብለው እንዲያውም ስራቸው አንዳንዶቹ እንደ መብረቅ ሆኖ ወደ ጀነት ያስገባቸዋል። አንዳንዶቹ ከሪህ ሸዲድ ለክብርቱ እንደሆነ ንፋስ ሽው ብለው ጀነት ይገባሉ። አንዳንዶቹ ደግሞ ኃይለኛ የሆነ ሯጭ ሰው አንዳንዶቹ ደግሞ እያዘገሙ የሚሄዱ መጨረሻዎቹ እየተንፋቀቁ ይሄዳሉ። ሲንፋቀቁ አንዴ እሳቱ ወላፈኑ ሲልጣቸው አንዳንዴ ሲያልፉት ብረቶቹ ሲሞነጭሯቸው ወደ ጀነት ያልፋሉ። ሌሎቹ ግን ብረቱ ተላልፎ ይጠብቃቸውና ጀነት ላይ ያኔው መልቂያማ መሸዋወድ የለም ተቆም ለለው ወደ جہነም ይወረወራሉ። አላህ Subhanahu Wa Ta'ala ይጠብቀንና حوض يميبال الله يا نبياته صلى الله عليه وسلم حوض نو هو أحلى من العسل وأبيض من اللبن نتعطو كوتت ينتعنوار نتعطو كوتت ينتعنو تأمو دقمو كمار يبلدت عفاتي هنا هو أحلى من العسل وأبيض من اللبن رب من شرب منه شربة لا يضمأ بعدها أبدا አንዲ የጠጣው ሰው ወሃጥም የሚባል አይነካው ወሃጥም አይነካው። ሸህ በሽር የሚባሉ ዓሊም ነበሩ በዚህ ደለመሌ የሚባል ወረባቦ ውስጥ ተውሂድ አለቻቸው የተውሂድ kitab ስለ ሐውድ ሲናገሩ የነቢም ሐውድ አለ ከወተት የነጣ ጥምም ያገኘው ከዛ የሚጠጣ ከነቢም ሐውድ አሉ የሚከለከሉ በዱንያ ከሐራም ያልተከለከሉ ብሎ ያስቀምጣታል። ያማርኛ ነች በጣም ደስ የምትልገጥም ነች። ከመጀመሪያው ጀምሮ እስከ መጨረሻ ስለ አርካኑል ኢስላም አርካኑል ኢማን ትዳስሳለች። ኢህሳን እያለ ስለ የውም ቂያማ እየዳሰሰች የምትሄድ ነች። طيب ይህ ሐውድ ነቢያችን አለይሂ ሰላቱ ወሰለም ሐውድ ዙሪያ ላይ አንድ ሰው በዱንያ እያለ የማያውቃቸው እንስሶች መጥተው ወደ ገንዳው ተጠግተው ለመጠጣት ሲጠጉ የራሱ ከብቶችና የራሱ ገመሎች ፍየሎች ለማጠጣት የራሱ ያልሆኑ ከእንስሶቹ መካከል ለይቶ እንደሚያባረር ሁሉ እኔም የኔ ያልሆነ ሰው አባረረዋለሁ። ሐውድን የኔ ሐውድ አላጠጣው ማለት ነብይ ሰለላሁ ዐለይሂ ወሰለም። እንግዲህ ነብያችን አለይሂ ሰላቱ ወሰለም በጣም አዛኝ ሩህሩህ ናቸው። يوم القيامة دقمو كساشي ميهونو بتالة نبي صلى الله عليه وسلم كساش هونو يمي كربو بتوني تالة يوم القيامة نعم السلام عليكم ورحمة الله وبركاته الحمد لله يا عفوا يا جماعة، اللي يطبقوا إن شاء الله. مرحبا مرحبا، أمتوك أنت أزاك. يا نبي الله موسى عليه السلام تارك كاتشو تمرت أزلنا اندزيهم دقمو استنتاني وجه بحوث وفحص وعبر استنتاني، فإن من لم يعتبر بمن سبقه كان عبرة لمن لحقه. ባለፉት ሰዎች ባለፉት ክስተቶች ባለፉት ነገራቶች የማያስተነትን ሰውና የማይማር ሰው ከኋላው ለሚመጡ ሰዎች መማሪያ ይሆናል። وإن العاقل لمن اتعظ بغيره والسفيه والأحمق من جعل نفسه عظة للآخرين بسل أستواي بلو مالت يسوج هنيتا آيتو تردتو የራሱ አቅጣጫ የሚቀይስ ነው። ሞኝ ቂላቂል የማይረባ ሰው ማለት ደግሞ ለሌሎች መማሪያ የሆነ ነው የሆነ ያልሆነ እያግበሰበሰ ነው። እና ነቢይ ሙሳ ዓለይሂ ሰላም ምናልባትም ከወቅቱ ጋር የተያያዘ ሊሆን ይችላል። ባለፈው የአሹራ የጾማችሁ ሰዎች ካላችሁ ትንሽ ከዛም ተያያዥነት ስለሚኖረው እንዲሁም የዳዕዋችንና የእንቅስቃሴያችን መሰረት ሊሆንም ስለምችል ትንሽ እንሻአላህ ፈአዒሩኒ ልቁሉበ ወልአስማዕ ጆሮዎቻችሁና ልባችሁ ለተወሰነ ጊዜ አውሱን። ጀዛኩም ላ ኸይረ ልጀዛ። ነቢዩ ሙሳ ዓለይህ ሰላም እንደምታውቁት ከመወለዳቸው በፊት ጀምሮ ጠላት የበዛባቸው ሰው ናቸው። ነገር ግን سبحان الله الكريم كما ولداتشو بفيتم جمرو حيلنيا يهونا دجن وي متقيا يتتقو تالاك سوناتشو نبي موسى عليه السلام تالاتاتشو فرعون نو عليه لعنة الله والذي كان يتمثل به في الفساد بكنتو بمطفو نجر ተምሳሌት ወይም ለሌሎቹ እንደ አርአያም እንደ ከለ ተብሎ የሚመሰልበት ሰው ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም የአቡ ጀህል ዐለይሂ ለዐነቱላህ ጭንቅላት መሬት ላይ ወድቆ ባዩ ጊዜ የበድር ጦርነት ተገሎ ማለት ነው ፊርዐውኑ ሃዚህ ልኡማ አሉ። የዚህች ኡማ ፊርዐውን ማለት ይህ ሰውዬ ነበረ። ዛሬ ቀኑ ደርሶ ተገደለ ብለው ደስ አላቸው ነቢ ሰለላሁ ዐለይሂ ወሰለም። እንግዲህ የመጥፎ ሰዎች ሁሉ መመሰሊያ ማን ነው ማለት ነው? ፊርዐውን ነው ዐለይሂ ለዐነቱላህ። ፊርዐውን እንግዲህ በህልሙ ከበኒ እስራኤል የሚወለድ ህፃን ልጅ ስልጣኑን እንደሚነጥቀው በህልሙ አይቶ ነበረ። ከዛ ጊዜ ጀምሮ ሴቶች ሁሉ ሲወልዱ ወንዶቻቸው እያረደ ሴቶች ብቻ ነበር የሚተው። ይህንን አስመልክቶ አላህ ሱብሓነሁ ወተዓላ وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم إن يا نجا باوتانا تشوكزي أستاوسو بلاتشو محمد هو يلاتشوال نبي صلى الله عليه وسلم قرآن أورد الله سبحانه وتعالى بني إسرائيل وچن اسكي أستاوسو بلاتشو إن يا قرآن يعني بني يعني فرعون عليه لعنة الله وندوج لجوچاچو ياردنا ايجدل سيتوچ بيچا يتولاچو ينبروا وقت استاستاوسوت بلاچو محمد هو يقول الله سبحانه وتعالى يا فرعون عليه لعنة الله سرا بزي ملك الله سبحانه وتعالى يجلطوال كذا غزي جمرو فرعون وندوج سيولدو سيارداچو نبي موسى عليه السلام በተወለዱ ጊዜ እናታቸው በጣም ተጨንቀው ነበረ። ተጨንቀው እያለ አላህ ስብሐነሁ ወተዓላ ወህይ አወረደላቸው። ወህይ ወደ ነቢያቶች የሚወርድ ወህይ ሳይሆን ዑለማው ተፍሲር رحمهم الله تعالى ኢልሃም ማመላከት ዝንባሌያቸው ሙሉ በሙሉ ረክተውበት እንዲዘነበሉበት ማድረግ ነው። ልክ ወደ ንብ አላህ ስብሓነሁ ወተዓላ وإذا أوحينا إلى النحل أن اتخذي بلو كترارا وجه الناس وجه كبرو برو تنجت وسط عندما نوري أدرقش نوري النابع الله من قر اندفلق شونش تنان سيستن كساكشي يتلي أيو أبابو كم كسامي بلو الله سبحانه وتعالى ودى نب وحي اندى ورده له ودى نبي موسى عليه السلام الناتم وحي الإلهام أوردو الله تونبر يمام ملاكتي ون وحي ምናላቸው ሳጥን ውስጥ ከተጨውና ከዛም ወደ ባህር ጣይዋላቸው በሚላቸው ጊዜ የነብዩ ሙሳ አለይሂ ሰላም እናትም በዛው መሰረት ሳጥን ውስጥ ከተው ወደ ባህር ወረወሩት። ከወረወሩት በኋላ ነብዩ ሙሳ አለይሂ ሰላም አላህ ሱብሃነሁ ወተዓላ ያቺ ሳጥን አንከባሉ አንከባሉ የፈርዖን ደጃፍ ላይ ያቆማቸዋል። ሱብሃንአላህ هذا تحدي من الله سبحانه وتعالى اني كالفلقكم ماننياون فطرت يميفلقو نغر ما درك ايتشلم بلو اي واتدكم يتم بوتا بات واتتنا بات والل ملكام نو ايونا يمتفلقو حصان امطاهو لهن كا مجدل كشارك غدلوال شراش فرعون تجنك مندنا يتجنكو ይህንን ልጅ የሚያጠባልኝ ማን ይሆን? ሱብሃንአላህ ጭራሽ ነብዩ ሙሳ አለይሂ ሰላም የማንም ወአለይኩም ሰላም ወራህመቱላሂ ወበረካቱ የማንም ጡት እንዳይጠቡ አደረጋቸው አላህ ሱብሃነ ወተዓላ ወሐረምና አለይሂ المراضዕ ዓይላል ጡቶች ሁሉ እርማ አደረግንበት እንዳይነካቸው እንዳይቀምሳቸው አደረግን በቃ ያለቀሰ በረሃብ ሱብሃንአላህ አልከሪም ከዛ በኋላ ምን ተደረገ? እህቲቱ ተደብቃ እያየች ቆይታ هل ادلكم على اهل بيت يكفلونه لكم የሚያታድጉላችሁ በተሰቦች ይህንን ህፃን መንከባከብና ማሳደግ የሚችሉ በተሰብ አልጠቁማችሁም እንዴ ያለቻቸው مرحبا له فرددناك الى امك الى الله سبحانه وتعالى ودناته ملتنا هلال سبحان الله إذ تمشي أختك فتقول هل أدلكم على من يكفله فرجعناك إلى أمك كي تقر عينها ولا تحزن الناتها عندما تتكذلنا عينها من در يعني اندر رقاقك وديا ودي عندما تتجنك هته أما لكاتش هنا شرعون ملسة ودناتو ملساتشونا لناتيتو دموذي التكفلاتشو በፍርዓውን እንክብካቤ አደገ። ያ በህልሙ ያየው sultaanun የሚነጥቀው ወጣት ሰውየው ራሱ እንዲያሳድግ ተገደደ። በማን? በአላህ Subhanahu Wa Ta'ala። አላህ እኔ ከፈለኩት ማንንም የሚያግደኝ የለም ይላል ነው። በዚሁ እንክብካቤ አደጉ ነብዩ ሙሳ አለይሂ ሰላም ካደጉ በኋላ ወጣት ሆነው በመصر ከተማ እየተንቀሳቀሱ ያለ ግብጽ ላይ ሁለት ሰዎች ሲጣሉ አዩ። አንደኛው ግብጻዊ ነው፣ ሌላኛው እስራኤላዊ ነው። ያ እስራኤላዊ مستضعف ነው፣ ደካማ ደካማ ነው፣ ምንም ማድረግ አይችልም፣ በሰው ሀገር ነው ያለው። እነዚህ ሰዎች እንግዲህ ነብይ ያዕቆብ አለይሂ ሰላም ድሮ ነብይ ዩሱፍ አለይሂ ሰላም የግብጽ አስተዳደር በነበሩበት ጊዜ ነብይ ያዕቆብ ወደ ግብጽ መጥተዋል። ከእስራኤል ሀገር በሚመጡ ጊዜ ያኔ የእስራኤል ልጆች እዛው ተባዝተው እየተወለዱ እየተባዙ ግብጽን አጥለቅልቀው በስልጣንም ላይ በተለያየ ቦታ ተቀምጠው ቆይተው ነው በኋላ ግብጻውያን ህፍድና ምንቀኝነት ይዟቸው ዲኑም አልተከተሉም። እንደገና ደግሞ ስልጣኑም ነጠቋቸው። ቀስ በቀስም مستضعف ሸቃዮች የነሱ حتى جاء فرعون عليه لعنة الله መጥቶ بني اسرائيلን መግረፍ ማሰቃየት ከባባድ የሆኑ ስራዎች መስጠት የጀመረው በኋላ ሲያሰቃዩአቸው ሳለ ነቢዩ ሙሳ አለይሂ ሰላም እያለፉ ያለ በጣም ወጠምሻ ናቸው፣ በጣም ጠንካራ ሰው ናቸው፣ ኃይለኛ ጉልበት ነበራቸው። ምናልባትም ከአስር ሰው ከሀያ ሰው በላይ የሚገመት ቁዋ ነበራቸው አላህ ሱብሓነሁ ወተዓላ የሰጣቸው። እየተጣሉ ሲያዩ እንግዲህ ግብፃዊው ዛሊም እንደሆነ ያውቁታል። መጡና ተው ሲሉ ሰውየው የሚታገስ ነገር አልነበረምና ከነቢዩ ሙሳም ጋር አለይሂ ሰላቱ ወሰላም ግብ ግብ ሲፈጥር ትንሽ ገፍተር አደረጉት፣ እንደ ቦክስም ጭምር ሰንዘር አድርገው ሲለቁት እንዲያው አሾልከውታል ወደ አኺራ። ሄደ ሰውየው ሞተ። በሚሞት ጊዜ ሱብሓነላሂ አልከሪም ደነገጡ። ሰው መግደላቸው ታወቀ። ሙሳ እንደዛ አድርገው ሰው ገደለ ተብሎ በየቦታው ሲናፈስ አንድ ሰው መጣና ሰዎች አንተ ግብፃዊን በመግደልህ ሊገሉህ እያሰቡ ነውና ከዚህ ከተማ ልቀቅ አላቸው። ከዛ ነቢዩ ሙሳ አለይሂ ሰላም ከግብፅ ወጡ። ኻኢፈን ሲወጡ አላህ ሱብሓነሁ ወተዓላ አወጣጣቸው ሲገልጸው ኻኢፈን የተረቀብ ሰዎች ማናየኝ ማናላየኝ እያሉ እየተጨናነቁ ወጡ። ነቢዩ ሙሳ አለይሂ ሰላም ወደ መድየን የሹዐይብ ግዛት ወደ ሆነው አካባቢ ከፍርዐውን ግዛት ለቀው ወደ ሹዐይብ ግዛት ነቢዩ ሹዐይብ አለይሂ ሰላም ያስተዳድሯት ወደ ነበረች ወደ መድየን እየሄዱ እያለ መንገድ ላይ የመድየን ኗሪዎች የሆኑት የነቢዩ ሹዐይብ አለይሂ ሰላም ሁለት ሴቶች ልጆች እንስሶቻቸው ሊያጠጡ መጥተው ሰው አጠጥቶ እስኪጨርስ እየጠበቁ ነበረ። በመጠበቅ ላይ እያሉ ነቢዩ ሙሳ አለይሂ ሰላም መጡና ምንድን ነው ነገራችሁ? ምን ሆናችሁ ነው የማታጠጡት? ሲሏቸው እኛማ አባታችን ሽማግሌ ነው፣ እኛ እረኞች ሁሉ አጠጥተው እስካልሄዱ ድረስ ማጠጣት አንችልም ሲሏቸው ነቢዩ ሙሳ አለይሂ ሰላም ትንሽ ፈንጠር ብሎ የሚገኝ ውሃ ነበረ፣ በጣም ኃይለኛ ስለነበሩ በድንጋይ እየተዘጋው ፈንቅለው አጠጡላቸውና ሸኟቸው። በሚሸኟቸው ጊዜ የነቢዩ ሹዐይብ አለይሂ ሰላም ሁለት ሴቶች ልጆች ሂደው ለአባታቸው ይተርኩላቸዋል። ምን ነው ዛሬ በጊዜ ተመለሳችሁ ሲሏቸው፣ አይ እንደዚህ እንደዚህ ያለ ታማኝ የሆነ እንደዚሁም ጠንካራ የሆነ ሰውዬ አግኝቶን አጠጡትልን ነው ብለው በሚነግሯቸው ጊዜ እንግዲያውስ ጥሩልኝ አሉ። ጥሩልኝና ደሞዙ ልክፈለው፣ በጣም በጊዜ እንድትመጡ ስላደረጋችሁ ደሞዙን ልክፈለው ብለው ነቢዩ ሹዐይብ አለይሂ ሰላም ይልኳቸዋል። ሲልኳቸው አላህ ስብሓነሁ ወተዓላ የዚህች ሴት አመጣጥ ሲተርክልት ጃአት እሕዳሁማ ተምሺ ዓላ እስትሕያኢን በሐያ መጣች፣ ሐያ የተሞላባት ሁና የሴት ልጅ ውበቷ ግርማ ሞገሷ ሐያዋ ነው፣ መንቀልቀሏና መንቀዥቀዧ አይደለም። በአሁኑ ሰዓት ምዕራባውያንና አሜሪካውያኖች የማንኛውም ሰው መዝናኛና የማንኛውም ሰው እንደፈለገ እንዲያደርጋቸው የአይን ሻወር እንዲያደርጋቸው አለባበሳችሁ እንዲበላሽ ሐያአችሁ እንዲጠፋ ያደረጓችሁ አዝነውላችሁ አይደለም። አላህ ስብሓነሁ ወተዓላ ነው የሚያዝንላችሁ ግርማ ሞገሳችሁ እንዲጨምር። እንዲሁም በየትኛውም ቦታ ተፈላጊዎች፣ በዱንያም በአኺራም ተፈላጊዎች እንድትሆኑ ከፈለጋችሁ እህቶቼም ልጆቼም እናቶቼም፣ ይህች ወደ ነቢዩ ሙሳ አለይሂ ሰላም የመጣች የነቢዩ ሹዐይብ ልጅ ከዛም በኋላ የነቢዩ ሙሳ ሚስት የሆነች ጃአት እሕዳሁማ ተምሺ ዓላ እስትሕያኢን በሐያ ሐያ የተሞላበት የሆነ አንደኛ አካሃዷ ምድር ምድር እያየች ነው የሄደችው፣ አለባበሷ ያምራል። ከዛም በኋላ ከመጣች በኋላ ወደ ሌላ ጉዳይ አልገባችም፣ ወደ ማስተላለፍ ነው የገባቸው። እነዚህ ሁላ ናቸው እንግዲህ አለ እስትሕያ ሊያሰኟት የቻሉት። طيب ليلا نيو ست الناجر كان بي موسى عليه السلام لب شك بم يسوجد ملكونو يا ناجرتشاتشو من بلا قالت إن أبي يدعوك ليأجرك أجر ما سقيت لنا يا تتهل لن كفيها اللي كفله يترها لباكي بلا ترشاتشو الزيلاي إن أبي يدعوك أباتي يترها لستلاتشو أبيت سيتوش بيتشان دال هونونا اندان توندن دال ترقاك تهند التمت آيميلو اندايركتي هنا مسجالو ملكتالو أبيت وندال لايزو تزنان تهنان دمالتنا ليلان يو كيتني متاهو من أقاتم هونو من آمن من آمن يمساسلو نقيقروش عالقباتشم لمن الله سبحانه وتعالى سيتوش من مهنو عالقباتشو ولا تخضعنا بالقول فيطمع الذي في قلبه مرض ولا تخضعنا بالقول بنقرا تلس على سو كوندقار ستاورو سميت كسكاشي هنا النقاقر وشناك آلاتوش يمرت أشوات تنقر عندان دي لكسو يمي مثل نقرال كنقرو يلك دمسو يماركنا لو سيتوش بتقام جقناي هنا وند يميان برككو بالساعاتنا أقاطامي وشام يعني الشيطان مساريا مهون يلباتشهم الشيطان عند مساريا يتتك ماتشهنو طيب متاش كتتا ودا وانو قد يتراتشاتشو كزام بوهالا نبي موسى عليه السلام ودا شعيب سيهدو سوانكو هالا درقو ساتشو كفيت لفيت هنو سيهدو ستاي مجمريا تنكاريا شوائي تالج اهون دمو سيهدو كوهالا هنو أكهدوا دالوا منوا منا منوا تكاشوا أيانون داي وسوسو كفيت لفيت هونو ناكو على هونش منقدون تاوكو مني بالشاب لو ساكو مري هونو يما وقت منقد ساكو مبرات جمرو ما أدرو وهالا ستهد يا أبتي استأجره أباتي هوي كترو إن خير من استأجرت القوي الأمين كم تكتراتشو سراتين يجخلو تنكارانا تاماني هون السونو تنكاريو يا دنگاي لزادر قو سيان كبال للو كهايا سو بلاي يميان ساو دنگاي بچاتشو سيان كبال للو تستاي تنكاريا اتشو ايج سيمتو دقمو لحرام على مزن بلاتشو دقمو ساتشو كفيت لفيت مهيداتشو تاماني نتاتشو يميت اقومنو لمنم نگر الفلقواتشو نا تامانيم انكارام لونا اباتي هوي كتارو يهنن سويه بمالت حساب تاكر بالج بمت تاكر بغزي شعيب عليه السلام ابو مدين لكتاره سمن تامت ويم سبات تامت يعني سمن تامت ويم عصر عمت لتاقل اقلن كولتو لجوكي اندوان ستاهال لهن بميل واتشو قزي سمنتم هنا السر منم تشقر يلبن ينبني بكل سمنتم هنا السر بني بكل تشقر يلبن ينبلو نبي موسى عليه السلام مرحبا بلو كترن ياهنو فيينوش باقوش متبق جمرو يشعيب عليه السلام فيينوش ناباقوش متبق جمرو الله سبحانه وتعالى يخل مكرا سكاي وتاورت كبيت منجست وتتو ياهولون كبكابي ياهولو دلوت ياهولو مچوت تلو ودبرها وتتو فييلوچ اندي تطبقو ادرغاچو الله سبحانه وتعالى لمن من حكمته سبحانه وتعالى الله كببنيا املاك سلهونا علمه راعي الغنم قبل أن يرعى الأمم إمام هنو يسوّج مريك مهنا كوبفيد يأنسسوّج بتأم قلب لبي هنو فييلوج أندي تأبكوا درقاتشو كما رعاها الأنبياء من قبله والنبي عليه الصلاة والسلام كنبي موسى بفيد ينبرو نبياتوكم እንደ ተበቀዋት ሁሉ ፍየሎች ተበቀዋል ማንኛውም ነብይ ነብያችንም አለይሂ ሰላቱ ወሰለም ፍየሎች ተበቀዋል ስለ ፍየል ተበቃ ሲያወሩ ነብይ ሰለላሁ ዐለይሂ ወሰለም ማንኛውም ነብይ የለም ፍየል ተባቂ የነበረ ቢሆን እንጂ አሉ አንተም ብትሆን ፍየል ተባቂ ነበርክ እንዴ ሲሏቸው قال نعم كنت ارعاها لاهل مكه على قراريط اخذها شهريا للنبي صلى الله عليه وسلم አሁን ፍየል ተባቂ ነበርኩኮ የመካ ሰዎች ፍየሎቻቸው ተጠብቅላቸው ነበር በየወሩ ቂራጦች የተወሰኑ ሳንቲሞች እየሰጡኝ ቅጥረኛ ሆኜ ሰራ ነበር አለን صلى الله عليه وسلم እና ነብዩ ሙሳ ፍየል ተባቃውን ተያዙ ታሪህ ሰለላሁ ዐለይሂ ወሰለም ለአስር አመታት ያህል علماء التفسير رحمهم الله تعالى قضى موسى عليه السلام اوفى الاجلين كهولتو كسمنت عامتنا كاسر عامت ملونا بلاچو يهونو عامت اسالفو يلالو علماء التفسير رحمهم الله تعالى اوفى الاجلين يتنياو راسرنياو رو 10 عامت طبقو سيابقو تملسوا ود مصر لمهد نبي شعيب نافقدو يملسالو هذه كلها بقدر من الله سبحانه وتعالى من اولها الى اخرها كما جمر يا جمرو اسكما ترشاو يالو بالله وسانينا بالله تعزاز بايون ما نورو عند سو نفس كجدله بحالا من አልባተ 10 አመት ብቻ ቆይቶ በ10 አመት ውስጥ ይረሱኛል የነፍስ ግድያውም ረስተውት ይሆናል ብሎ ነፍስ ወደ ገደለበት ቦታ ባልተመለሰ ነበር እንዲያው ዝንባሌውን ባልኖረ ነበር ግን የአላህ ሳን ይሆነና ወደ ግብጽ እንዲመለሱ ፍቃድ ጠይቀው ተመለሱ ምሳቸው ይዘው من الباتم لجوج باسر عمت وست مجم عند سوسا يولد يقيم الله أعلم لجوج نبر وان نبر يميلو جن الله سبحانه وتعالى قرآن لاي قال لأهلهم كثونو ميلو نبي موسى عليه السلام بمن قد لاي إيهدو يالا من قد يتفعبات شوال بتقام هاي لن يابرد على كركة الله سبحانه وتعالى من أسايات شو أسات أسايات شو لنبيكنا عليه الصلاة والسلام سورة طه لاي وهل أتاك حديث موسى يموسى وري يموسى تاريك المتع لهم اندي السمهم اندي محمد هو يلات شوال إذ رأى نارا فقال لأهلهم كثوا إني آنست نارا لعلي آتيكم منها بقبس أو أجد على النار هدى ከረቀተም እሳትን ባየ ጊዜ ነብዩ ሙሳ አለይሂ ሰላም ከዛም በኋላ ለበተሰቦቹ አላቸው አህሊ የሚባለው አዘውጃ ወላሺራ ልጆች እንዲሁም ከባል ጋር አብረው የሚኖሩ ባጠቃላይ አህል ቤቲሂ ባላሉና እዚህ ጠብቁኝ እምኩሱ ጠብቁ አሏቸው ከረቀት እሳትን አይቻለው ምናልባትም يعني ከዛ እሳት ቁራጭ ይጀላችሁ መጣና ብርዳችሁ ታስወግዳላችሁ ወይም ደግሞ በእሳቱ ዙሪያ ያሉ ሰዎች የመንገዱ የግብጽ መንገድ አቅጣጫውን ይጠቁሙኝ ይሆናልና ጠብቁኝ አሏቸው ግን ከኔ ጋር አትሄዱ ምናልባትም خطر ሊሆንም ይችላል አስጊ ነገር ሊሆንም ስለሚችል እኔ ወንድ ነኝ ጋፈጠዋለሁ እናንተ ግን ደካሞች ናችሁና ይጠብቁኝ አሉ በሄዱ ጊዜ ሰው ሳይሆን ያገኙት የዱንያም የአኺራም መንገድ መምራት የምችል አምላካችን አላህ Subhanahu Wa Ta'ala ነው ያገኙት አላህን አገኙ አላህ Subhanahu Wa Ta'ala የሁለቱም መንገድ መራቸው የዱንያ ብቻ ሳይሆን የሁለቱም መንገድ መራቸው አላህም Subhanahu Wa Ta'ala በመጀመሪያ ደረጃ ራሱን በማስተዋወቅ ላይ ጀምራላቸው قال انني وانا اخترتك فاستمع لما يوحى لم يورد له وحي ادمت اني مرجعهالله علىچو الله سبحانه وتعالى هذا اول خطاب من الله سبحانه وتعالى وعليكم السلام ورحمه الله وبركاته ከአላህ ስብሓነሁ ወተዓላ የመጀመሪያው ኺጣብ ለነቢዩ ሙሳ ዓለይሂ ሰላም የመጀመሪያ ማዕረግ የሚይዙበት ከዛም አላህ ስብሓነሁ ወተዓላ እነኒ አና ላሁ ላኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ እኔ ብቸኛ አንድ አምላክ አላህ እኔ ነኝ ብሎ ራሱን አስተዋወቃቸው አላህ ስብሓነሁ ወተዓላ። ከዛም እኔን በብቸኝነት አምልከኝ ተገዛኝ፣ ሶላቴንም ቀጥ አድርገህ ያዝ እኔን እያስታወስክ ብሎ ስለ የውመል ቂያማም በርከት ያሉ ነገራቶች አስታውሷቸው፣ በአላህ የማያምን ሰው በአላህ የማያምኑ የተነፈጉ ንፉጋኖች ስሜታቸው የሚከተሉም እንዳታልሉ እንዳትጠፋ ተጠንቀቅ ካለ በኋላ ስለ ዱላቸው ጉዳይም ምንድነች በዚህ ያለችው ብሎ ነቢይነት ሰጣቸው ለነቢዩ ሙሳ ዓለይሂ ሰላም። ከሰጣቸው በኋላ ነቢዩ ሙሳ ዓለይሂ ሰላም ቁዋ ፊል ጅስም አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ጥንካሬ፣ የሰውነት ጥንካሬ አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ሌላ ተጨማሪ ጥንካሬ ፈለጉ ነቢዩ ሙሳ ዓለይሂ ሰላም። የዳዕዋ መሳሪያዎች አንደኛው ፈሳሐቱ ሊሳን፣ የምላሳቸው ጥርት እንዲልላቸውና አድማጮቹ የአላህ ሱብሓነሁ ወተዓላ መልእክት አዳምጠው መልእክቱን በትክክል ተላልፎላቸው ተቀብለው ቀናው መንገድ እንዲከተሉ ነቢዩ ሙሳ ዓለይሂ ሰላም ቃለ ረብ ሽራሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አምላኬ ሆይ ልቤም ሰፋ አድርግልኝ፣ ልቤ የተጨናነቀና የተጣበበ እንዳይሆን ቢካዝ የሚሄዱበት ግብጽ ነው፣ ግብጽ ደግሞ ሰው ገለዋል። እንዳይጨናነቁና ከዳዕዋቸው እንዳይደናቀፉ አላህን ሱብሓነሁ ወተዓላ ልባቸው ሰፋ እንዲያደርግላቸው ጠየቁ። ነገረ መናዬ ሁሉ ገር በገር አድርግልኝ አሉ። ነቢይነት ካገኘው የነቢይነት ማዕረግ ካገኘው እንዲያው ምንም ማንም ምንም አያደርስብኝም ብለው ተነስተው አልሄዱም፣ ጠየቁ። ከዛም ቀጠሉ ነቢዩ ሙሳ ዓለይሂ ሰላም ምላሴም ፈታ አድርግልኝ፣ ንግግሬን ይረዱ ዘንድ አድርግልኝ ካሉ በኋላ ረዳትም ስጠኝ ከቤተሰቦቼ ሃሩን፣ እንዲያውም በሌላ ቦታ ሃሩኑ አፍሰሑ ሚኒ ከኔ በአንደበተ ርቱዕ ነው አገላለጹ አነጋገሩ እሱ ፈሲህ ነውና ከኔ ጋር አጋራው ብለው ለመኑ ለአላህ ስብሓነሁ ወተዓላ። ሲለምኑም አላህ ስብሓነሁ ወተዓላ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ፣ እኔን በብቸኝነት ተገዛኝ ሰላትንም ስገድ እኔን እያስታወስክ። ይሄ ዚክር የሚለው ላይ ጀስት ፔ አቴንሽን፣ ትኩረታችን በደንብ እንስጠውና ያኒ ዚክር ምንድነው? ላኢላሃ ኢላላህ አስተግፍሩላህ ሱብሓነላህ ብቻ አይደለም። አላህን ማስታወስ ማለት ሊተርኪ አልሙሐረማት ሊተርኪ እማ ሐረመሁ ሸሪዓ ሐራም ያደረጋቸው ነገራቶች ሁሉ ለመተው አላህን ማስታወስ ያስፈልጋል። አላህ ባሮቹ እንዲፈጽሟቸው ያስተላለፈላቸው አማና አደራ ኢና ዐረድና አልአማነተ ዐላ አሰማዋቲ ወልአርድ ወልጅባል ፈአበይነ አንየሕሚልነሃ ወአሽፈቅነ ሚንሃ وحملها الإنسان إنه كان ظلوما جهولا يلو حمل الإنسان أمانات رب مين يا علمات جيتاي هنا الله أدرى وجه تشكامي وجننيا بني آدم يا آدم لجوج يا الله أدرى وجه بأقبابه لما ودعت لما تقبر الله ما استاوس يصفر لقال بلاء سيمتا ببلاء لاي لمتاقس قلق حيرة نجنانك إنا متبت يمني زونا يمني جبتا وندان نادا الله ما استاوس يسفر لغا من قزيم الله ما استاوسو كفتو اي كفاو بدنيا بآخرا الله ما استاوسو كفتو اي كفاو ليلة وذكر بملاساتين يمدرق ذكر تهليل تسبيح تقديس يمساسل وذكروشنا اتشو أنين يستوس أنين ببتشن ينتاملكن صلاة المسجد على اتشو نبي موسى عليه السلام النزل لمن اوتشن ولا الله سبحانه وتعالى كاقربوا بهالا هاروننم كبتسبو كمكاكل يني ردات أدرقه لكلين بسوم حيلي أتناكر اللين كارو بوهالا بتزازوم بنبيينتوم أقاراو بلو كتأيكو بوهالا كي نسبحك كثيرا ونذكرك كثيرا أنتنم ببزات عند الناس تاوسهن أنتنم كما يقبه نقر يتأرهنه إيال عند المسكر السوم يني ردات هذا القلن ير داعي داعية دعوات يادر من نيو مسلم بأسلم النات إلى سيستباسب واندمون اهت اهتوان كغنو مادر قلبات واندمون كغنو مادر قلبات بتنات اليمي الدرق وروجا يتم مادر سم يتم مادر سم ما يوكم بتلي انيا مسلموش መሰረታዊ ዋና ጉዳይ እንደመሆኑ መጠን የአንድነታችን ጉዳይ ልናስብበት ይገባናል። በህይወት ካለን ድረስ በአለም ላይ ያሉ ሙስሊሞች አንድ ሰው እንኳን እንዲጎልብን መፍቀድ የለብንም። ሙስሊም ቀርቶ ካፊሩ ላኢላሀ ኢላላህ ሙሐመዱ ረሱሉላህ ሳይል እንዳመልጠን ብለን መጣራ አለብን። እንግዲህ ቅድም የተነሳ ጉዳይ አለ። አንዳንድ ህቶቻችን ካፊሮች ወንዶች ቦይፍሬንድ አድርገው ገደል የገቡ ህቶች አሉ። አንዳንድ ወንድሞቻችን ደግሞ ክርስቲያኖች ገርልፍሬንድ ይዘው ገደል የገቡ አሉ። ይህንን ጉዳይ አንድ ብቸኛ የሆነ ምክንያት አለ። ሙስሊም ለሙስሊማ እርስ በርሳቸው ይተፋፈራሉ። ሐራሙ ላይ ብዙም አይደፍሩበትም። ከደፈሩም ተሎ ብለው የመውጣቱ ሁኔታ ይኖራል ከዛ ከሐራም ከገቡበት አዘቅ። ነገር ግን ሙስሊሙ ከክርስቲያን ዋጋ ከሆነ ስሜቱ ማርካት ስሜቷን ማርካት እንጂ እንዲያው ሌላ ጉዳይ አላህን ፍራ አላህን ፍሪ የሚባል ስለማይታሰብ ሰላም ሆኖ የኖረ ይመስለዋል። ግን ይህ አይነቱ ጆሮ ዳባ ልበስ ብሎ መኖሩ ከስጋት እንጂ ከቅጣት አይደለም። አላህ ሱብሃነሁ ወተዓላ ከቅጣት ይጠብቀን በዱንያም በአኺራምና። ከዛ አላህ ሱብሃነሁ ወተዓላ ነብይ ሙሳን መንገዱን ከተቆማቸው በኋላ ሃሩን ነብዩ ሃሩን ዓለይሂ ሰላም ወንድማቸው አብረዋቸው ተጋርተው በነብይነቱ ስራ አብረው እንደምቸው በኋላ قال قد اوتيت سؤلك يا موسى انت موسى ሆይ የጠየቃቸው ጥያቄዎች تسدتوهال مرحبا بلنا بل الله سبحانه وتعالى كالاتشوهال الله سبحانه وتعالى نبي موسى عليه السلام ملك تاتشو يزو ودى من نوم يهدد ودى فرعون عليه لعنة الله ودى فرعون نيلاكاتشو الله سبحانه وتعالى حكمة الله يا الله حكمة تملكتو الزي لاي أيها الداعية دعوة يمتادرقو واندمهتوش باتك لاي تلك يهون درسنو يالو الزبوتا لاي الله سبحانه وتعالى فرعون عليه لعنة الله اسلم النان دم يكبل الله كدمون ياو كوال جن نبي موسى عليه السلام ودى فرعون هيد كهيد كمبوهالا أستاوسو بآخرام أستاوسو لسلس يالو الناتب بيتمو اللاباتشو نقروشم نقرو لسلس يالو نقروشم نقرو أهونا يتوشاكين تفتوالي يتبالنا ወንድሞቻችንም እንደዙ በየቦታው እየጠፉ ነው። በተለይ ወደ ውጭ ሲወጡ አላህ Subhanahu Wa Ta'ala አፍሪካ እንጂ ውጭ ሀገር አላህ ያለለ ይመስል እንደልባችን እየዘለልን ነው ሁላችንም። አላህ Subhanahu Wa Ta'ala ቀናው መንገድ ወፍቆን ጽናት እስከ ዕለተ ሞታችን ድረስ አላህ ይወፍቀንና እና ቀውለን ለይነን ለስለስ ያለ ንግግር ተናገረው ለአለሁ ምናልባትም ይሰውዬ ሊመለስ ይችል ይሆናል ሊመለስ ይችል ይሆናል فقولا له لينا لعله يتذكر او يخشى ምናልባትም የምታስታውሱት ማስታወሻ ያስታውስ ይሆናል አኺራውን ሱብሃንአላህ አልከሪም አኺራውን ሊያስታውስ ይችል ይሆናልና ለስለስ ያለ መልእክት አስተላልፉለት አለ ሱብሃንአላህ አሚር ሚን አልኡመራ ሚን ኡመራ አልሙስሊሚን ከሙስሊሞች አሚሮች እንግዲህ ትንሽ ሰሃባዎች ታቢዒዎች ከዚህ አኺራ ከዚህ ዓለም ወደ አኺራ ሲሄዱ አሚሮቻችን በመሃል በልሸትሸት ብለው ነበር የዱንያው ጉዳይ ወልገድገድ አርጓቸው መንገድ አስቷቸው ነበር በዛ ወቅት አንዱ ሕክማ የሌለው ዳዒ መጣና ያ አሚራ المؤمنين አንተ የሙእሚኖች አዛዥ ሆይ يعني እኔ ዳዕዋ ይጀልህ መጥቻለሁ ተቀበለኝ በጣምም ከረር አድርግባለሁ ሶብር አድርገህ ተቀበለኛል አሚሩም والله لا اقبلك አልቀበልህም በአላህ ምላለሁ አልቀበልህም አሉ ለምን ሲለው ዳዒው ان الله قد ارسل من هو خير منك قد ارسل من هو خير منك الى من هو شر مني فامره باللين قائلا فقولا له قولا لينا لعله يتذكر او يخشى الله كان قدم ካንተ የተሻለ ዳዒ ነብዩ ሙሳ አለይሂ ሰላም ከኔ ወደ ባሰው መጥፎ ሰው ልኳል ግን ለስላሳ ንግግር ተናገረው ብሎ አዘዘት ይያለ አንተ ከረር ያለ ከበድ ያለ እንግዲህ ከፍርዖን የባስኩ አይደለሁም ሶላት ሰግዳለሁ ሙስሊም ነኝ አልሐምዱሊላህ ምናልባት በርከት ያሉ ጥፋቶች ሊኖርብኝ ይችላሉ እንጂ ከፍርዖን መቼም አይብስብኝም ብሎ ነው ሰውየው እንደዛ ብሎ ያዘዘው እንዴት ከረር ያለ በእስልምና ከረር ያለ አመጣህብኝ ብሎ አልቀበልህም አለው ይባላል እና ማንኛውም والله አንዳንድ ጊዜ ሱብሃንአላህ አልከሪም የሱ ነገር ተውት የሷ ነገር ተውት የሚባል ነገር አለ ይሄ ፈጽሞ በእስልምናችን ቦታ ያለለው ነው ነብያችንም ሰለላሁ ዐለይሂ ወሰለም ርፍቅ የሚባለው ሲገልጹ የተረጋጋ የሆነ አንደበት የተረጋጋ የሆነ መልእክትን አስመልክቶ ما كان الرفق في شيء الا زانه ማንኛውም ነገር በማንኛውም ነገር ርፍቅ ካለ ሽልማት ቢሆነው እንጂ ርፍቅን አይኖርም يعني ለስለስ ያለ በጣም ደስ የሚል ጎን ያለው ሰው መሆን ሰውም ሆነ በሌላ ቦታ ከተገኘ يعني الا زانه رفق ደግሞ አይነጠቅም አንድ ሰው الا شانه عيبኛ ቢያደርገው እንጂ عيبኛ ቢያደርገው እንጂ ብለው ሌላኛውም ስለ رفق በርከት ያሉ ነገራቶች አሉ رفق በማንኛውም ነገር ላይ خير እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ቦታዎች አስተምረዋል እና እኛ ሙስሊሞች ዳዕዋም ስናደርግም ሆነ ወንድሞቻችንን ስናስታውስ እንዲመለሱ አድርገን እንጂ ጥፋታቸው እንዳወቅንባቸውና የብቀላ አይነት አድርገን መናገር የለብንም አላህ Subhanahu Wa Ta'ala عفى الله عما سلف كهم بفيت يسالف نو العنف يعني نجنا كانت شكتاك كانت كالفة الله سبحانه وتعالى عفو بلن بتلي بتلي باهونو ساعت بياك تاجاو اسلمنا لنا مسلموش انداو اندم تتعدن انسسا بهونو بات ساعت مسلموش رسبر ساعت جونكوان رفقنا لين الجانب الرجوع الى الحق يمي قبان باهونو ساعتنا الله سبحانه وتعالى اقرار لن نبي موسى عليه السلام أمام فرعون درس قديه نبينا تسطوا الجو من مريم تسطوا الجو ودى فرعون هيدو فرعون عليه لعنة الله كفيت لفيت قومنا أني يا الله ملك تنياني إنا رسول ربك فأرسل معنا بني إسرائيل يهننوا نو الله سبحانه وتعالى يا الززاتشو بني إسرائيل بتقام ياسك أيهاتشو نو بتقام أي كتوت كتاتي كتاتشو نو نا مجمّر يا درجة مستضعفين بأسر بيت وستي عنو إيهتشكون يعنو واندمو تشاتشن لكاكاتشو إن يام يا الله ملك تنيوش مهناتشن أمن نبي موسى عليه السلام وحيم تورد للنال كالله زند وحي تلك للنال يا الله الوحي يميا السباب بالسو ويلت يميا فقفك سو كتاة تزقاجتو لتال بلو أصفر عرتو كنقرت بهالا فرعون عليه لعنة الله متكبر سلنبرة قال فمن ربكما يا موسى على وجه الاستهزاء والسخرية بما شوف ملكو بما شماتت ملكو موسى ينان تأملاك دمو ما نو بلو ألاتشو الله نعي الله سبحانه وتعالى قصاتشو ستركو قال فمن ربكما يا موسى دمو أملاكاتشو كالله زند تلكنا ليمتلوت أملاكاتشو ما نو بلو سيلاتشو قال ربنا الذي أعطى كل شيء خلقه ثم هدى سبحان الله الله ما بلو مالت ያንዳንዱ ፍጥረታት ፍጥረቱን ከፈጠረ በኋላ አፈጣጠሩን በዛ መልኩ ከፈጠረው በኋላ እንዲሁም አላህ መራው ምን ማድረግ እንዳለበት የመራው አምላካችን ነው ሲል ሙሳ ነብዩ ሙሳ አለይሂ ሰላም ይሄንን መልእክት ያስተላልፉ ፍራኦን በአካባቢው ላሉ ሰዎች ግራ ማጋባትና ማደነጋገሩ ጀመረ እንደዚህ ማኮና አንተ ነብይ ቆንክ ካሁን ቀደም ያለፉ ሰዎች ጣፈንታቸው ምን ሊሆን ነው ያንተ ነብይነት ሳይደርሱ ወደ ሳትራቸው ማለት ነው ብሩ ሰዎችን ለማታለል ስለነሱ ዕውቀቱ ከአላህ ዘንድ ነው ብለው ነብዩ ሙሳ አለይሂ ሰላም ተናገሩና በርከት ያሉ ውይይቶች ከተካሄዱ በኋላ ነብዩ ሙሳ አለይሂ ሰላም ወጡ በግብጽ ከተማ ዳዕዋ ያደረጉ ቀስ በቀስ ቀስ በቀስ ከነብዩ ሙሳ يعني ህዝቦች فآمن من قومه ከህዝቦቹ ከበኒ እስራኤል በርከት ያሉ ሰዎች እስልምናን ተቀበሉ እስልምና በተቀበሉ ጊዜ ዋሾች ደግሞ ወደ ፍራኦን ሄዱና ገብታቸው አላላሁን አውና እስከ 7 ነው سلام فرعون عليه لعنة الله اندي النساسة قابزت النساسة فرعون اكت اعجوان له بلو تنسى كذابة فيتقن فرعون يعني نبي موسى عليه السلام تملس ود فرعون لمقبات دقاق مواسبه ونبره قن من قد بر لاي اياك قروا اياك قروا اعجوان دك كان سيغنانيو يغنينيو نتاچن كان يوم الزينة سووچ لامت بعلاچو يميسباسبو بات كان نوالونا اما كاريوچوم ساحروچن سبسبه قرب بلو ساحروچن يزون دي قرب كادرغو بوهالا نبي موسى عليه السلام كساحروچوم غار كهبرتسبوم غار تغنانيونا يعني يا نبي موسى معجزانا يساحروش استدراج تقنانية فغلب معجزة الله سبحانه وتعالى التي أعطيها النبي موسى عليه السلام على استدراج السحرة الكثرة الفجرة كافروش بدأما متأنيوش ينبروا ساحروش أشنفاتو نبي موسى عليه السلام የስህራቸው ተንካሬና ክብደት ከዛ ቀደም ያውቁ ስለነበረ ከዛ በላይ ስህር እንደሌለ ይረዱ ስለነበረ የነብዩ ሙሳ አለይሂ ሰላም አንድት ዱላ ያ ሁሉ ስህር እንክትክት ታርጋ ከበላች በኋላ ሰዎች ነብዩ ሙሳ የያዙት መንገድ ሐቅ መሆኑ ተረዱና ወዲያውኑ ከፍርዓውን ፊት እስልምናቸውን አወጁ ላ ኢላሃ ኢላላህ ሙሳ ረሱልላህ አለይሂ ሰላም بلو تقبلوا بم يقبلوا جزي فرعون اهونم انذي ساحروچ انكم تملسوا انديت علم ملسم بلو انكم تنش علاق مامام اها يما سيراچو نو كممطاتاچو بفيت كموسا غار انانتم تماكراچو يسو غادنيوچ نبراچو نو حبرتسبون لتاتاللو نو انجي አይቀጡት ቅጣት ቀጣቸዋለሁ እጅግሮቻቸውን ያፈራረቁኝ ይቆራረጣቸዋለሁ አላቸው ሱብሃንአላህ كانوا يقول علماء التفسير رحم الله الاموات وحفظ الله الاحياء كانوا في اول النهار كفره فجره فاصبحوا في اخر النهار شهداء በራራ ማለዳ ላይ ጧት አከባቢ የካዱና ድርቅ ያሉ ከመንገድ ይወጡ መንገድን ይለቀቁ ደረቆች ነበሩ ሱብሃንአላህ ፊ አኺር النهار ከቀኑ ወደ ምሽት አከባቢ ደግሞ ተመለሱና فاصبحوا الى شهداء كرام برره بتعام يتكبروا ترت يالو مؤمنوچ هون يعني يجبتو ودياونو زاچا بميمطاباچو گزي من يهونال ملساچو سبحان الله الكريم انيا باسلمنا لاي تولدن باسلمنا لاي ادگن يمانلو ابابال انسو ودياونو سلمو يميلو تابابال تملكتو قالوا لا ضير منم چگر يلمال يفلكتون ادرك كأنهم يقولون خلي بروحنا تتعلق بربها فاصنع ما شئت بأبداننا سونتاكين سقاكين بدين أكالاكين يفلق كادرقو روحاكين دين كالله قار تنتلتل كالله قار تياد كواتر قالوا لا ضير منم تقري اللم يمت تفلق وغلو أدرق انما تقضي هذه الحياه الدنيا ان انت متفردو فردي ازي دنيا لا يميابقا نو يانت فرد كتفصمه بحالا انيا ود ليلى عالم جبانا يح عينتو تنكارينا تككلنيا يونه امنت نو يطفو بيون ما نورو الله سبحانه وتعالى يغزنال الله يردانال الله كنيا نو يميلو استساس بلباكن بينور نورو والله لذهول لا تكاكن تشغروج بالتن برككنا نبر جن قوة الإيمان التعلق برب العالمين ضعف في قلوبنا فلعبت بنا أشياء قليلة بل حقيرة يما التربا يقول تكاكن نقراتوش اندفلقوا يا درقنا الباون سعد إياي أنه لا تشنه سبحان الله الكريم أن بهالا نبي موسى عليه السلام مؤمنوچ ميزو انجدي يا نبي موسى عليه السلام وغيروچ بركت يالو ليلى دغمو من بني فرعون كفرعون بتسبوچم من آل فرعون كان مؤمن بالله وبرساله موسى عليه السلام موسى نبي مهونونا كأند الله وجه يمن ملك أملاك دالي اللم في قصر فرعون مؤمن نبر من آل فرعون كفرعون بتسبوك مؤمن نبر وامرأة ماشطة ابنة فرعون يا فرعون سيتوك نجوك صغرات شون متسر عين برك سيتم اسكام مستهز آناتوك نجوك ازاو كسر وسط يمتنر مسلمان برك بل امرأة ضرب الله بها مثلا للمؤمنين لمؤمنوك كله تمثالي تهدر قياس كمدات عند السيت من البرك مسلمة يا فرعون بالبيته سبحان الله الكريم تحت رجل فاجر كافر بل ادعى الألوهية أني أملاك ننبلو يميكرا كرسو سر يسو مثل مؤمنة سبحان الله صالحة بل الله سبحانه وتعالى يا مؤمنوك تمثالي تهدر قياس ضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة اختارت الجيران إلى الله سبحانه وتعالى يا الله قربيت مهون امتمنيت كفرعون سر ينبرج كان دزي عينته أمس أن ياسوي سر ينبرج مستو على أي حال النزي سوّج مؤمنوش تسبع سبونا نبي موسى عليه السلام يزواجو ودى بني إسرائيل أكتاجا إيهدو يالله فرعون سراوتنا سكتلو تكتلاجو بفرس إيه قالبو هلوم زمنو يفرّو مساريا تشكمو أنقبو نبّرم مهبت بمهبو قزي سبحان الله يموسى تكتايوش كاي بحر فيت لفيت قومو كفيت لفيت اكو بحر كوالا اكو لقواقاموت يمايچلوت يي يمايبال وتادر بمطاباچو غزي خلاص موسى درسوبن خلاص جدلون بلو تصاب ميقورتو غزي نبي موسى عليه السلام قال كلا ايهون مالاچو يلم بجراش منم يميفصم نغير يلم ابشروا علاچو سبحان الله سبحان الله ماذا تصنع سيف يلاچو فرس يلاچو وين جلبا يلاچو يا نبي موسى عندت دولا بቻ ነች ያለቻቸው سو ሁሉ ምንም መሳሪያ የለው ከእስር ቤት ያመለጡ ሰዎች ናቸው ምንም መሳሪያ ያላቸው ምን ልትሰራ ባንድት دولا قال قدايو دلالا لايدلم يارتو انما كلا انما عيا ربي سيهدين ابرني املاكي الله سبحانه وتعالى ابرني لكني غير الله اسو موچا قداداون يتقمنيال ياساينيال الله سبحانه وتعالى بحرون متاوان غدي اما ودنيا كتتغا اما بذاك بدولا بحرون متاوان بحرون متاونا نبي موسى عليه السلام بحرون بمي متو تقزي سبحان الله الكريم يعني بحرو اند اسراه لت بوتا تكفل الله اسراه لت من قد نزا يا اسرائيل لجوش اسراه لتو نقدوش باسراه لتو بوتا سنتكو انديهدو تدرج فسبحان الله علماء التفسير رحمهم الله تعالى ذي لا يسياس كمتو كان الماء جدار قد قد وهانو والله سبحان الله تملكت تصوروا معي المنظر تكتاتلو قد قد وهانو قد قد ولاي الله سبحانه وتعالى مسكوت عبجتو اللاتشو نبار أسراو لدتم نقل وجه إنيا بيشان النجاي وطانا ونجي واندمو تشاكين سمتوال ويمتقلوال بلو اندايساقو إيات تيايون ديهدو ما درقاتشو الله سبحانه وتعالى አስራ ሁለቱ ነገዶች በመስኮት እየተያዩ ባህሩን ቀርሰው ከሄዱ በኋላ ፍርዓውን ከባህሩ አፋፍ ላይ ሲደርስ እነዚህ ሰዎች ባህሩን እንደዚህ ሰንጥቀው ሲያልፉ ሲያይ የሆነ ነገር ተረድቶ መመለስ ነበረበት ነገር ግን ጅብሪል አለይሂ ሰላም በሐምሐማ የሆነ ቃሉ ማይታወቅ አን ድምጽ አሰማውና በፈረሱ ሽው ብሎ ሲያልፈው የኮለኔ ከራማ ለኔ ክብር የተከፈተ ነው አለና ህዝቦቹን አሰባስቦ ከፊት ለፊት ጅብሪል አለይሂ ሰላም እየመራ ከኋላ ሚካኤል እየነዳቸው የመጨረሻዎቹ ገብተው ሲጨርሱ የመጀመሪያዎቹ መውጣት ሳይጀምሩ አላህ ሱብሃነ ወተዓላ ባህሩን እንዲደበላለቀ አደረገ። ወደ ነበረበት እንዲደበላለቀ አደረገውና ከተደበላለቀ በኋላ ፍርዓውን عليه لعنة الله قال آمنت بالذي آمنت به بنو إسرائيل بني إسرائيل بامنتشو امنت عمتني الله بلو يعني شهادة درجة مجرش علي تملكت الذهلاي الله سبحانه وتعالى نبي يونس عليه السلام ذو النون يمبالو النبي بحروسته نو لا إله إلا أنت سبحانك إني كنت من الظالمين بملو جزي الله سماتشو سيلوتم أنديلوتم ياقزاتشو الله نو ملائكة وشم سمو لمن كذب السما نبرنا الله الزاولة القرآن لا عندما سكر الله شو مات لا إله إلا أنت سبحانك إني كنت من الظالمين كان توج أملاك يا لله بچن يا أملاك يهون كو الله يهوي سبحانك أنت تراتي قبه سبحانك إني كنت من الظالمين أني برقت كبدا يجكار خنيا له بدايني عفو بلن يا الله يهوي بميلو قزي ملائكة وش قالوا صوت معروف من عبد معروف يهي يمتاوك دمس نوال يمتاوك يهون دمس نو كمتاوك باريانو كن مان نو الله يمان نو الله يمان نو سلو باريا يونس نو بحر وسط كبحرم حسان بحر وسط خود وسط كذيهم يليلت دك دك جلما وسط بسوست جلما وش تكبو كسوج متقيا يالل ود الله تتقيت والله يرداني يالي نور اللهم فانصره اللهم فرحمه الله يزن اللد الله يردور الله سبحانه وتعالى دمسو سماونا الله كعسان باري هود وسط كبهرم كدقدق جلمام اوتتو ود السلام اوتو فارسلناه الى 100,000 او يزيدون فامنوا فمتعناهم الى حين كما توشي ود ميبلطو حزبوچم لاكنو كله ما امنوا انيا مسكاله تموتاچو درس اندي تاقمو ادرغناچو يلال الله سبحانه وتعالى the same place አንድ አይነት የሆነ ቦታ አንድ አይነት የሆነ ጥራ አስተጋቡ ግን ሰዎች ይለያያሉ። ነብዩኑስ አለይሂ ሰላም ወደ ባህር ከመግባታቸው በፊት አላህ ይን ሱብሃነ ወተዓላ አጥብቀው ይማጸኑና ይገዙ አላህን ያስታውሱ የነበሩ ባሪያ ናቸው። ፍርዓውን ግን በአላህ ይተብተና ያምጽ የነበረ ስለሆነ ባህር ላይ ሆኖ አላህን ተጣራ ጥሪው ግን አልተቀበለው አልአን አሁን ነው እንዴ አለ الله سبحانه وتعالى እንዴት ሊሆን ይችላል እስከ ዛሬ ድረስ ምንም ምናምንም ስታግበሰብስ ከከረምኩ በኋላ አሁን ነው እንዳመንኩኝ ምትለኝ ወለ الله سبحانه وتعالى የለም የለም የለም ባይሆን ኢና ነንጂከ ቢበደንክ ሰውነትህ በደና ካለ ነጃና ወጣዋለን እስከ መጨረሻውም ሰው ስላንተ ያለው ምንነት መረዳት በደንብ እንዲረዳ ለህብረተሰቡ እናስቀምጣለኝ አናል አለ الله سبحانه وتعالى እስከ ዛሬ ድረስ ግብጽ ላይ እየሄዱ አንዳንድ ታላላቅ ሰዎች ይጎበኙታል ተቀምጧል ማለት ነው እና ንነጂከ ቢበደንካ ካንተ በኋላ ላሉ ሰዎች ተአምር ምልክት ትሆን ዘንድና ቆያሃለን ስላለው በአላህ ቃል ኪዳን ቆይቷል የቁርአኑ መተግበሩም አላህ ያለው ይሄው ጎረቤታችን ነው ግብጽ ላይ ነው ያለው እየሄዱ ይጎበኙታል ሱብሃንአላህ ከሪም طيب በዚህ ሁኔታ ሙሐረም አስረኛው ቀን ላይ ነብዩ ሙሳ አለይሂ ሰላም እስከነ ተከታዮቻቸው በሰላም ወጡ ከዛ በኋላ በኒ እስራኤል አላህን ለማመስገን ሲሉ ሙሐረም አስረኛው ቀን ይጾሙት ነበር ነብያችን ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና በሚሄዱ ጊዜ አይሁዳውያኖች እየጾሙ አገኙና ምንድነው ይሄ ቀን ደግሞ ሲሏቸው ይሄማ አላህ ሱብሓነሁ ወተዓላ ነብዩ ሙሳና ተከታዮቻቸው ከፈርዖን አገዛዝና ከፈርዖን ጭቆና ነፃ ያወጣበት ቀን ስለሆነ አላህን ለማመስገን ስንል ይህ ቀን እንጾመዋለን አልዋቸው ነብያችንም አለይሂ ሰላቱ ወሰለም አነ አሐቁ ቢሙሳ ሚንኩም ከናንተ ይልቅ ሙሳ ለኔ ይቀርበኛል እናንተ ከሃዲዎች ናችሁ እኔ ነብይ ነኝ ሙሳም ነብይ ነው አለይሂ ሰላቱ ወሰለም በሁሉም ላይ ያአላህ ረህመትና ያአላህ ሰላም ይሁንና ብለው ነቢያችን ሰለላሁ ዐለይሂ ወሰለም ሙሐረም አስረኛው ቀን ጾሙ ሰዎችም እንዲጾሙትም አዘዙ ግን ከአይሁዳውያኖች ለየት ስለማለት አልየውም الذي قبله او اليوم الذي بعده ይጾማል ዘጠነኛውና አስረኛው ወይም አስረኛውና 11ኛው አላህ ሱብሃነሁ ወተዓላ አግርቶላችሁ ይጾማችሁ ሰዎች فهنيئا لكم انكم دست يالاچو الله سبحانه وتعالى اجرهم ياغزفلاچو يالصومن سويت رمو لميقتلوا الله قويتن اندنصومم الله ياغرالن كذي درس يمن نوسراچو وانا وانا غدايوچ عند 3 4 توي ما 5 نتقاكسالن اندنياو الله يالفلغو نجر የፈለገ ያህል ብትጥርም የፈለገ ያህል የማይቆፈር ብትቆፈርም የማይፈነቀል ብትፈነቀልም አላህ ያላለው ነገር አይሆንም ፍርዓውን አለይሂ ለዓነቱላህ ነብዩ ሙሳን ለመግደል ከመወለዳቸው በፊት ጀምሮ ያልፈነቀለው ድንጋይ ያልቆፈረው ቋጥኝ የለውም ግን አልተሳካለትም ጭራሽ ይባስ ብሎ አላህ ሱብሓነሁ ወተዓላ እንዲያውም አንተን የሚያጠፋ ልጅ አንተው ራስህ እንድታሳድገው አደርጋለሁ ምን ታመጣለህ አላህ ይፈልገው ሱብሃንአላህ እንኪ ሌላኛው ያአላህ ሱብሃነ ወተዓላ መልእክት የዲኑ الاسلام መልእክት ስናስተላልፍ የተጨማደደ መልእክት መሆን የለበትም ክሊር በሆነ ምናልክ እንዴት ሊሆን ይችላል በማያሰኝ መልኩ ብራርቶ መቅረብ من الحكمة ومن السحر سوية ودى حق اندي ملسنا تككلن يو قدانا انديز كم يادرقو تبابو چنا اندهم يمي فكت دقم تيلو تاليه بمي مار ركوك آلاتوش مار قدام قدانا ما استمارات ستيوان بالوا بمي اقوانا يعني بمي اشكرم مموك آلاتوش አንበርክካ በፍቅር መግዛት السحر الحلال ይሉታል حلال የሆነው سحر ድግምት حرام ነው ይህ አይነቱ ድግምት ግን حلال ነው ወንዱም ሚስቱን አለሳልሶ ጣፋጭ በሆኑ ቃላቶች መግቡ በቅፉ ስር ለማድረግ የሚደረጉ السحر الحلال ነብዩ ሙሳ አለይሂ ሰላም اشرح لي صدري قال رب اشرح لي صدري ويسر لي امري وحلل عقده من لساني فصاحا طيقوال ليلانياو دعوا سيدرج وزير اماكاري استواي قوم نغرنيا يهون اماكاري اسفلغا مانينياوم يدعوا مرض سنزرغا اماكاريوچ يدعوا هيدت يمياكاهيدو تمكاكرو نا تدغاغفو የሚጓዙ በጣም በጥበብና በሕክማ የተሞሉ ወንድሞችና እህቶች እንደሚያስፈልጉ ነው ነብዩ ሙሳ አለይሂ ሰላም ወንድሜ በጣም ፈሲህ የሆነ ወንድሜ ያለና እሱም ከኔ ጋር አጋራው ካሉት የምንረዳው ማለት ነው። ሌላኛው ዳዕዋ ሲደረግ العلم والحكمة والموعظة الحسنة يمتامر يهونج قصاتي حكمة طباب يتمولا بتي هنا ملك رهر راهيم ليلان يو دعوة سنادر قم هنا بدعوة هدت سنادر بعالم الدنيا قويتا تشين هلو ملكام لما درك كحرام لما راك من قزيم الله المستوص الله المستوص دو بعلماتشن عدو يميبالو أنتو يتسنيو تلالاك يكباب باد مستاريوش بالبيتوش خلو أمبرككو بالنقا مقرف يميشالبت دمس يللو مستاريا الله المستوص الله المذكرنا በአሁኑ ሰዓት ምላሳችን ይለፈልፋል ሩሃችን ከአላህ ጋር አላቃ የለም። ቀን ቀን ዳዕዋ እናደርጋለን ማታ ማታ እንባ የተቀላቀለው የሆነ ዱዓ አላህ ይባርክህ ቀን ዱዓ ዳዕዋ አደረኩት ፍሬ ያለው ውጤታማ አድርግልኝ ወንድም እህቶቼ ሁሉ ቀጥተኛው ጎዳና ይዘው የሚሰማሩ አድርግልኝ ብሎ يميلمن سبحان الله الا من رحم الله الله عزنا لا تشو كان هنا بستقر يدعوه ذنابنا ذنبو يهدان ماتا يمياستاوسن سوا الله لما لت يداغتال ذكر ما ادرك اندالبن الله ما استاوس اندالبن ذكر ما ابذات اندالبن يميتقمو يهونو انتنوچ اغينتنال ديلانياو محرم بين الاتباع والابتداع محرم لي بدعا ان اتباع لسنه رسول الله صلى الله عليه وسلم نبياتنا عليه الصلاه والسلام تكتلوا يا نبياتنا فلق تكتلوا ملكا مسراتنا بدعا بدعا مرتو يتلايو نغراتوت مسرات سنون يمكتلوا በጾም የሚያከብሩ ወንድምህቶች ናቸው። ቢድዓውን የተከተሉ ደግሞ ሙሐረም ላይ ሺዑዮች የሚያደርጉት በአካል ተገኝታችሁ ያያችሁ ሰዎች አይታችሁ ይሆናል። በአካል ያላያችሁ ደግሞ በቲቪና በተለያዩ ነገራቶች አይታችሁ ይሆናል። ጭፈራው፣ ጋጋታው፣ ቅርቅሩ፣ ምኑ ምናምኑ፣ መብሉ፣ መጠጡ፣ ምን ወዘተረፈ የሚደረጉ ነገራቶች ቢድዓ ናቸው። ወደ ሀገራችን መለስ ስንል ደግሞ ሙሐረም ሲሆን አስረኛው ቀን ምንድነው የሚደረገው? ነጃሺ ላይ ይታረዳል፣ ይገመዳል። አልጂሃድ ፈረስት ምናልባትም እዛ አካባቢ ስለሆነ ካየውና ከታዘበው ሊነግራችሁ ይችል ይሆናል። እጅ ማውጥቷል። ምንድን ነው የሚደረገው? ይሰበሰባሉ፣ ይታረዳል፣ ይገመዳል፣ ይበላል፣ ይጨፈራል። ምን ይባላል? ነብያችን ሰለላሁ ዐለይሂ ወሰለም በዛ መልኩ አልነበረም ያከበሩት። ጾመው አላህን ለምነው ተንበርክከውና ተህትና ሳይተው ነበርና ለዚህና ለዚህ የመሳሰሉ በዳዕዋ ሂደት ላይ የሚያስፈልጉን እንደመሆናቸው መጠን ወንድምህቶቼ ራሴንም ጨምሬ በዚሁ አጋጣሚ ላስተላልፈው የምፈልገው መልእክት ቢኖር ሕክማ እያነሰን ነው። ጥበብ የሚባል የለም። ወቅታዊ ስሜታችን ተከትለን የተለያዩ ነገራቶች አድርገናል፣ እያደረግንም ነው። እስላማዊ ወንድማማችነት፣ እህትማማችነት ትስስሩ እየጠፋ አላህን በማስደሰት ፈንታ እስልምናን በመخدም ፈንታ ስሜታችንን እየخدምን ሸይጣንን እያስደሰትን ነውና ልብ ልንል ይገባናል። ወንድምህቶቼ ትንሽ አስረዘምኩባችሁ አፉ በሉ። በሰማነው መልካም ሰርተን ወደ መልካሙ ሀገር በመልካም ሁኔታ ሄደን كالله فيت كم الدستو دقاق يا الله باروج اندي ادرقن ايه لمن كن ازاري ومحضرات زلاكم عنه والسلام عليكم ورحمة الله وبركاته.